በረካቱ ያ ጀማዓ ይሰማችኋል። አንዳንድ ስጡኝ የሚሰማችሁ ከሆነ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። ያ ጀማዓተል ኸይር ጀዛ ባረከላሁ ፊኩም። እንግዲህ እስኪ አላህ ያስተካክልልኝ። ትንሽ ድምጼ ጉሮሮዬ ስለዘጋኝ አሁን ግን ትንሽ የተሻለ ይመስለኛል። ልሞከር ኢንሻአላህ፣ ካልሆነ አኺ ፊላህ ይቀጥላል። أعوذ بالله من الشيطان الرجيم ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما إن تبدوا خيرا أو تخفوه أو تعفوا عن سوء فإن الله كان عفوا قديرا إن الذين يكفرون بالله ورسله ويريدون أن يفرقوا بين الله ويريدون أن يؤمنوا ببعض ونكفر ببعض ويريدون أن يتخذوا بين ذلك سائك هم الكافرون حقا وأعتدنا للكافرين عذابا مهينا والذين آمنوا بالله ورسله ولم يفرقوا بين أحد منهم أولئك وكان الله غفورا رحيما يسألك أهل الكتاب أن تنزل عليهم كتابا من السماء فقد سألوا موسى أكبر من ذلك فقالوا أرنا الله جهرة فأخذتهم الصاعقة بظلمهم ثم اتخذوا العجل من بعد ما جاءتهم البينات فعفونا عن ذلك وآتينا موسى سلطانا مبينا ورفعنا فوقهم الطور بميثاقهم وقلنا لهم لا تعصوا ميثاقا غليظا جزاكم الله خيرا جزاء صدق الله العظيم يا ودمتي تنش برورين سنة زقاين وعفبالي مايك استاذ ان شاء الله مايك فري. بسم الله الرحمن الرحيم. لكن وندمي ابو عثيمين دمسه انكوان استقاكلا ان شاء الله عافية استهنا زي ماتا عند بينادول عند سبرين كبالله ان شاء الله يهيدال قن يمايكو قداي قن بتقام تنور لاي سبحان الله يقرار رتقال بتلي بقرآن سيهون عند آياء بهولت سوستي كفافة لي يزلالي هيدال مالتنو نا مايكو أنا استوستي الله أنا استو مايكو. نعم. إذن وده تفسيراتنا هيدنا الله سبحانه وتعالى أهون كتئك واتشوت ياك أوش هلت ياك أوش كسوجا يتيا زي مثلاً يال أهون نو أتذكر أيه أيو من إلال ما يفعل الله بعذابكم إن شكرتم وآمنتم ياك كنوا ينجر ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما الله ببهرياته هو شاكر تقولوا لسرى تقولوا يمي كافل قيتانو تقولوا يسرى سو يمي عمسقنو قيتانو كهادي عدلم يعني اندزي عنت بهرياتني يقولوا ولتن يا دمو تقولوا يسرى هو سرى لسونو ويس ليولين لسملينو عليما هو شاكر وهو عالم سبحان الله ይህ የመሰለ ጌታ ትልቁ ጌታ ከሱ የምንፈልገው እሱ ግን ከኛ የማይፈልገው ጌታ እኛን በመቅጣትና አዛብ በማውረድ ምን ይጠቀማል? ይህ ነው ጥያቄ። እኔ ይላል አላህ ሱብሃነሁ ወተዓላ እናንተን በአዛብ መቅጣቴ ምንድን ነው የምጠቀመው? ያልኳችሁ ነገር ካደረጋችሁ ካመሰገናችሁኝ የሚመሰገን ስራ ከሰራችሁ ምን ጥቅም አለኝ? ምን ፋይዳ አለኝ? እናንተን ማዓዝበው ይላል። መልስ ውስጥ ወንድሞች ምንም ሰው እንኳን ሰው አንዳንድ ጊዜ እንደዚህ ይላል፣ ምን ትርፍ አገኛለሁ አንተን ብጎዳ ይልሃል። አንድ ሰው እንዲያው የልቡ ላይሆን ይችላል፣ እንዲያው ሊጎዳኝ እየፈለገ ግን እሱ እኔን ለማስመሰል ምን ይላል እንዴ፣ ምንድን ነው ያ ሸክ ኢብራሂም አንተን ብጎዳ ምን ጥቅም አለኝ ይላል። ምንም እለዋለሁ፣ አምነዋለሁ። ግን እሱ መጥፎ ስራ ሊሰራ ይችላል፣ ላይሰራም ይችላል። አላህ ግን ምን ይላል? ኢን ሸከርቱም ወአመንቱም ወካነ አላሁ ሻኪረን አሊማ። ኢዘን እንካ ውሰድ ነው፣ እንካ ውሰድ፣ እንካ ስጥ። ስለዚህ ጥሩ ስራ ስራ፣ እኔም በጥሩ እቀበልሃለሁ ነው የሚለው አላህ ስብሃነ ወተዓላ። ስለዚህ እስቲ እንሄድና አንድ በአንድ يقول سبحانه وتعالى ماذا يستفيد سبحانه وتعالى من عذاب المؤمنين إذا آمنوا وشكروا والله يشكر من شكره وشكر وشكره جزاؤه الخير والسعادة في الدنيا الله إن كان بملاسه بإقره بإجهنا بتقبار بأكلات إن كان تقرس راسرته الله كاسدستك يكرنا بلبه بتشاسب كون አላህ ስብሃነ ወተዓላ ያስደስተዋል። ስለዚህ ምንድነው ጥቅሙ? ምንድነው ንገሩኝ። እኔ እናንተ በመዓዘቤ የኔን ንግስነት ይጨምራል ወይ? እናንተን ካልቀጣሁስ የኔን ንግስነት ይቀንሳል ወይ? ላ እዘን ምንድነው ትርጉም ይላል። እኔ እናንተን ለመቅጣት እንትን የለኝም፣ ፍላጎት የለኝም። ቅጣቱ የሚመጣው ከእናንተ ድርጊት ብቻ ነው ይላል። ወላሁ የሽኩሩ መን ሸከረሁ وشكره جزاؤه الخير والسعادة في الدنيا الله سبحانه وتعالى امياس مسجن نقر كادرك يا مسجن هال ما مسجن دمو شكرا هذا لم يميله ما مسجن دمو امسجن هال هو اي لهم بتكبار نو ميملس الله تكبارو اهون سن لو يكو ينو ست موت لا اله الا الله ستحال يا بركة الله حال يكونو ترقمو واندبوك انت بيتشا السن مياس لا إله إلا الله ستحل. طيب والله لا يبتلي الإنسان بما يكره إلا شاكرا لشكره أو معذبا لمعصيته. يهن مسسو سدوثو ونموج الله سبحانه وتعالى باروتشون سيكاتا لهلت أندنو وين بتعام سلم يوده سبحان الله بترون دتهد كزيها الدنيا كتر سفر يللو من داننا أجري زهن دتهد بلا يا متالهنا صبر ندمو يسطحل كذا كذا بحالا ترغرغر قرغو ونجله اناته اهون يولدتش لج اند سوره يداله كزي ويم دمو بتام سيقطابهنا بتام سينددنا السون يمياسقطا نغر كادرك دمو يقطحل منال بات كتملسك لعلهم يرجعون لعلهم يعقلون لعلهم بالقران ذي ملتوال يعني عذاب يمت أن الله سبحانه وتعالى بقرآن كذا من إلى لعلهم يرشدون لعلهم يعقلون لعلهم يشكرون نزيل لما مالتناهم يهن كتاتي ورشتكو بملسوا كتملسوا يعني كتكتوا يهلنهم تنس لازي كهولت عندنو ويمسي ود ثنانتنا يمتساو سكوهن يأهود تمرتاتشن من علي بحديثو الله سبحانه وتعالى يوددو باريا من هذا القوال مدفو كتاتو بآخيرا يميهون نقر الزيه لاي يامت أنا تنش بلاء وردبتال كذبها لا بآخيرا الله سبحانه وتعالى عفو يلوال يميت ألاو سوكوهنا الله سبحانه وتعالى يميت ألاو سوكوهنا دمو تورو ترسرا بتشاي ستوال قنزب تينا دستا منامن كذا ونجلو بمولو أكماتشتو يوم القيامة بقنبارو يزو تنانتنا لنبب من رزيه نبياتش الحديث اندزينو. إذن يا الله بلا كهولتا يلفم ويمسي وده لمسالي نبياتشن يدرس رباتشو بلا اسكهون درس عند عبد التامت اتشلم لنبياتشن وده نبياتشن يودكو بلا اوشنا بسابر انكوان يمماي تشالو تلالك نقروش لنبياتشن يوردو والله ازيها لنو يسو عند اسرنيا بيودك ابن اسلمنا تتنو منششو. نعم والله نبياتشن صلى الله عليه وسلم بأ الله يتوددوناتشو እንዲያውም አላህ ስብሐ ተዓላ ሐቢቡላህ ሙስጠፋ ኸሊል ብሎ በቃ እንትን ያላቸው በጣም ነው የሚወዳቸው። ይሁን ሁሉ ያለ ግን የነቢያችን ሚስት ዚና አድርጋለች ተብሎ ተጠቆመች። እንደዚህ አይነት በላ ሰምታችሁ ታውቃላችሁ? አሁን እስቲ አንድ እህታችን እዚህ ላይ አንድ እህታችን እዚህ ዚና አድርጋለች ብሎ በሙሉ ሰው ብንሰራጨው ነገሩ ምን ይሰማታል ወንድሞች? ስለዚህ ነቢያችን አጥሃር ቢንት ወአጥሃር ቤት ወአጥሃር ነቢይ በቤታቸው ዚና ተደርገዋል ተብሎ የሁዶች እና ሙሽሪኮች እንደዚህ አሉ። ራሳቸው ተፈነከቱ፣ ጥርሳቸው ተሰበሩ፣ መጅኑን ተባሉ፣ ሳሕር ተባሉ፣ ምን ያልተባሉ ነገር አለ። እንዲያውም በስጁድ ወድቀው እያሉ የእንትኑ ፈርስና ደምና ያኔ ቆሻሻ ነገር አምጥተው በጀርባቸው የጣላባቸው አንዱ ካፍር ነበር። አምጡ እስቲ ሁሉ የመጥፎ ነገር ሳምፕል ብታመጡ ነቢያችን ቀመሱት። ጠይብ እዚህ ላይ አላህ ነቢያችን ስለሚጠላ ነው? ላ ስለሚወዳቸው። ስለዚህ ወላሁ ላ የብተሊ ለኢንሳን ቢማ የክራህ ኢላ ሻኪረን ሊሹክሪሂ አው ሙዓዚበን ሊማዕሲየቲሂ። طيب كذا كتلو بمعنى اذا احب مؤمنا ولم يرقى الى درجه تكفير سيئاته عند سو الله سبحانه وتعالى كود لمساله الله انين كودده من يادرغال يعني بيفلقوا درجه يم يادرسن طرو سرا يلنيم مكنياتهم وانجلوش قالوني طرو سرا ما لني كن الله ليادرسن يميفلقوا فردوس الاعلى كهونه ويم دمو ميزان يني ميزان سيقمط يوم القيامه ቀጣ የኔ አጅሮች በሙሉ ማሸነፍ እንዳለባቸው ብሎ ከወሰነ አላህ ሱብሃነሁ ወተዓላ ግን ለዚህም ያደርሰን እንትን የለኝም። አላህ ለሚፈልገው ጥሩ ነገር ወደሱም ያደርሰኝ ጥሩ ጥሩ ስራ የለኝም። ምን ያደርጋል አላህ ሱብሃነሁ ወተዓላ? በላ አይወርድብኝና በዛ በላ ከፍተኛ ደረጃ ያወጣኛል ማለት ነው። يعني اذا احب مؤمنا ولم يرقى الى درجه هذه كلام العلماء ነው እየፈሰርኩ ያለው ولم يرقى الى درجه تكفير سيئاته ابتلاه حتى يطهره ولا يعذبه يوم القيامه نا صدت تارغو كزي حدنا اندمي وط ارغو بلا يوردبتنا الله سبحانه وتعالى ما يسطوال نبياتكم كبلوال اشو انكون اشو ولو شوكه اشو انكون اغربت انتن بتل بتوغا تكفلتاله. طيب او يبتلي العاصي ليرتدع ويرجع ለዛ መጥፎ ስራ የሚሰራ ደሞ አላህ የሚቀጣው በበሽታ ነው በድህነት ነው በምን በበላዕ ነው የሚያውቀ እንዲመለስ ትንሽ አእምሮ አሰርቶ እንዲመለስ ነው እንጂ አላህ ምን ጥቅም አለው ገብረ መድህን አዛብ ቢያስገባ ጆን ኤፍ ምናምን እንደዚህ አዛብ ቢያስገባ አላህ ሱብሃነሁ ወተዓላ ቢዓዝበው ምን ጥቅም አለው? እስቲ ንገሩኝ። ጥቅሙ ገንዘብ ነው? ጥቅም የለውም። ላኪን كتملسه بلو لكن ابزاني يفسو اي ملسم او يبتلي العاصي ليرتدع ويرجع ورجوعه ترجع فائدته اليه هو كتملسه دمو تقمو لالله ادلم عند متت يميتتا زنا يميادرغ ليبا انتن بلبنت يميسرى ربا يميبلا يسويو ود مسبرو كتملسه تقمو لاسو نو انجي لالله ادلم نو ميلو يچا يا هون چمكن يچن هولو هون يتناغركوت تفسيروا يهونال الله سبحانه وتعالى يعني من إلال ما يفعل الله بعذابكم إن شكرتم وآمنتم وكان الله شاكرا عليما. طيب يهن كان بها لا دقنا من إلال الله سبحانه وتعالى لا يحب الله الجهر بالسوء من القول إلا من ظلم وكان الله سميعا عليما. ونموك إني أن نقر لنقراتش أبو أنيسنا من لبليلا ابو انس لنا لمثالي ابو عثيمين تتعلو شي يبدلو ابو انس نو يتبدلو دمو ابو عثيمين نو اهون ابو عثيمين يمطانا كغوادنيوچ سيچاوت يا ابو انس تاريخ يمطانا يسو يو مطفو سنو اندزي هادرغن اندزي هادرغن اندزي هادرغن خلاص اندغنا ለማግስቱ ከሌላ ደሞ ከሌሎች ጓደኞች ተገናኘና ስለ አቡ አኒስ ቅሳ መጣና አቡ አኒስ እኮ እንደዚህ ያደረገኝ እንደዚህ ያጠፋብኝ እንደዚህ ያጠፋብኝ። እሺ ኦኬ። አሁን አቡ ዑሰይሚን ምን ይጠቀማል ንገሩኝ። አቡ ዑሰይሚን አቡ አኒስን በመጥፎ በማንሳቱና በሐሜታ በማንሳቱ ያደረገው ያላደረገው አንስቶ ዝም ብሎ ከሚረቡና ከማይረቡ ሰዎች አንስቶ ማንሳቱ ምንድነው የሚጠቅመው? ላሸይ ምንም አይጠቅመው። ምክንያቱም አሁን ፍትናው ያሰፋው ያሰፋው ያሰፋው ነው። እንዲያውም በሐሜታ ገባ። እንዲያውም አቡ አኒስ ያደረገው ብቻ አይደለም የሚናገረው። አይሰማም ወንድሞች? አንድ ሁለት ይሰማ ሙረ ጨማምሮ ነው የሚናገረው። ኢዘን ምን ያስተፊዳል? طيب الله ሲወደዋል ወይ? አሁን ወደ ሸርዑ እንምጣ። አቡ ዑሰይሚን ስለ አቡ አኒስ የበደለው ነገር ሲናገር በየመካኑ በየቦታውና በየሰዎቹ ይሄደ ሲናገር አላህ ይወደዋል? طيب الله قال ወደደው እሱ ደሞ ፋይዳ ካላገኘ ጥቅሙ ምንድነው? ይሄ ነው አያው የሚለው لا يحب الله الجهر بالسوء መጥፎ ነገር ተደርጎብህ አንተ ይሄን በየቦታ ሄደህ መናገሩ አላህ አይወደውም። ወደ ጥቅም ወደ እንትን ካልሄደ ከመሄደችን በፊት አላህ አይወደውም። لا يحب الله الجهر يعني الجهر ማለት ካንተ ወደ ሌላ ሰው ጮህ ብለህ መናገር ሰው በሚሰማው መናገር ስለምን ቢሱ በዛ መጥፎ ባገኘው መናገሩ መጀመሪያ አላህ አይወደውም፣ ሁለተኛ ጥቅም የለውም። لا يحب الله الجهر بالسوء من القول الا من ظلم الحمد لله ازيه لا الله فقدوال مندنو يفقدو يقول لا يحب الله تعالى لاحد من عباده ان يجهر بالاقوال السيئه او الافعال السيئه الا من وقع عليه الظلم فانه يجوز له ان يجهر بالسوء من القول في الحدود التي تمكنه من رفع الظلم سبحان الله مكسس كهونه ይቻላል ወደ ዳኛ ተሄድና አንተ ዳኛ ፈራጅ نعم ابو عثيم እንደዚህ አርጎ ገንዘቤን በላ አጥንቴን ሰበረ ብለህ መክሰሱ ይፈቀዳል ዝም ካልከማ ማን ነው የሚከፍለ ይሄ አንድ ነው اذا من القول في حدود التي تمكنه من رفع الظلم عنه دون ان يتجاوز ذلك ግን ከዛ በላይ መናገር የለበትም። አቡ አኒስ ያላደረገው ጨማምራ አቡ ዑሰይሚን ወደ ፈራጅ ሄደም መናገር የለበትም። طيب كانه يجهر الخصم بما ارتكبه خصمه في حقه من مآثم وكان يذكر المظلوم الظالم يا يتزلمو سو ابو عثيمين ابو انسن سياستاوس ويم سيتقسنا سلسو سيناجر بالقول السيء في المجالس العامة والخاصة متحريا يفلقون بوتا سيناجر بفراجهون بمنسون كذا كدرقو بلاي انداي تشمر لمسالي ابو عثيمين لابو انيس 10,000 ابدروال كذا بهالا يبدركوث نگر امتقلين سلو نگه كنگوديا نگه كنگوديا عند 6 ور هيدوال አሁን አቡ ዑሰይሚን ሄደና ይሄ አቡ አኒስ የምትሉት እኮ ዝም ብሎ ነው ኡስታዝ ነው ትላላችሁ ኢማም መስጊድ ነው ትላላችሁ መጥፎ እኮ ነው ይሄ ነገር ምን አመጣው ይሄ ነገር ይሄ ንግግር ምን አመጣው ደሞ ምንድነው እዚህ ራሱ ላይ በግንባሩ ላይ ጥቁር አወጣ እንደገና የሚለብሰው ልብስ ደሞ አጭር ነው ሙጠውዕ ነው ቃዲ ሊሆንልኝ ነው የፈለገው አረ ጢም ያረዘምኩ እኮ አይደለም ጥሩ ስራ ስትሰራ ነው እንጂ ይሄ ሁሉ ምን አመጣው ይሁሉ በራስህ የሚወድቅ ወንጀል ነው። አንተ የተፈቀደልህ ምንድነው? ወይም ለቃዲ ወይም ለዘመዶቹ እባካችሁ አቡ ዑሰይሚን 10,000 ከኔ ተበድሮ ለአንድ ወር ብሎ ወስዶ 6 ወር ሆነና ጠይቁልኝ። ይሄ ነው ግድቡ እንግዲህ። ወይም ለቃዲው ሄደ ያ ቃዲ نعم አቡ ዑሰይሚን ዘለመኝ ምንድነው ዘለመ እንደዚህ ምስክራሉኝ ይሄም የፈረመበት ወረቀት ነው። ከዚህ በላይ አትሄድ መጥፎ ነው ቆሻሻ ነው የሰገድኩ እኮ አይደለም ምን አይደለም እንደም ይሄን ሁሉ ይሄ ነው የሚከለክለው አላህ ስብሐ ወተዓላ قالوا ولا يكرر ولا يشهر خصمه حتى لا تكون لقب الله اكبر يا اخي اسلمناكو እንደ ጭማቂ ጨምቀህ ብትጠጣውኮ ያጠግባል والله ምን ይላል ደሞ አንተ የተዘለምከው ሰው አንድ ጊዜ ተናገር ለሚመለከተው ሰው አትደጋግመው ከደገምከው ምን ይሆናል ቅጽል ስም ይሆናል ለሱ ይህም ለማን ለዛ ለዘለመው ለአቡ አኒስ ሌባ ተብሎ ይጠራል። ከደጋገምከው አንተ መጥፎ ነው ካልክ መጥፎ ተብሎ ይጠራል። ስለዚህ ከተደጋገመ ነገሩ እንደ ቅጽል ስም ሆኖ ለህይወቱ በሙሉ በመጥፎ ሲያነሳው ሰዎቹ ወንጀሉ ወዴት ይሄዳል? ወንጀሉ ወደ አንተ ይሄዳል። ምን ዳውስ አጅሩ ወደ አቡ አኒስ ይሄዳል። አንተ አቡ አኒስን ለመቀጥቀጥና ለመግረፍ የፈለከው አንተ ትገረፋለህ። ሰምታችኋል ወንድሞች? በአቅላችሁና በልባችሁ ነው የምትሰሙኛላችሁ? ነአም። ኢዘን ቃሉ ወላ ዩከርር ወላ ዩሸህር። እሽ ማና ዩሸህር? ሁሉ ሰው እንዲያውቀው አታድርግ። አንተ የምትናገረው ስለ አቡ አኒስ ወንጀል ሁለት ሰዎች ናቸው፣ ወይም ቃዲ ሀቅህ እንድትወስድ ወይም ደግሞ ቤተሰቦቹ ወይም ጓደኞቹ ሀቅህን እንዲያመጡልህ። ወለው ሰሚዕና አኽዋ የአላህን ቃል ብንሰማ ደግሞ የበለጠ ይገባናል። የቁሉ ስብሓነ ወተዓላ ወቁል ሊዒባዲ የቁሉ ለቲ ህየ አሕሰን ኢነ ሸይጣነ የንዘቁ በይነሁም ኢነ ሸይጣነ ካነ ልልኢንሳን ዓድወን ሙቢና። ተጠንቀቁ ይላል አላህ፣ ሸይጣን ከእናንተ መካከል አለ። ያ አቡ ዑሰይሚን ያ አቡ አንስ ያ አቡ አኒስ በመካከላችሁ ሸይጣን እንዳለ አትርሱ። አንተ ስትሳደብ ያ አቡ ዑሰይሚን ጣፋጭ ጣፋጭ ይጥምሃል፣ ይጣፍጥሃል። ስለ አቡ አኒስ መጥፎ ነገር ስትናገር ማንም ያጣፍጥልህ ያለው ታውቃለህ? ሸይጣን ነው ያጣፍጥልህና ከአቡ ዑሰይሚን ትልቅ እሳተ ገሞራ እንደሚወጣ ያደርግልሃል። هي يقول سبحانه وتعالى قل لعبادي يقول الذي هي احسن كتبدلكم بطرو قال بطرو اغباب بطباي حق ان طلب ان الشيطان ينزغ بينهم ان الشيطان كان للانسان عدوا مبينا. قالوا نزلت هذه الايه هنا نبهكوات ايه بمن نو يورده قالوا عندن سدب عند عمرن سدبه عندو كنو متانا عمر بن الخطاب جبار ان كان سدبه باتسدبه من اين سو مهون كيمياق سو نو جغناو عمر بن الخطاب. فرد عليه عمر ملسلتنا واراد ان يقتله ويبطش به. عمر بيازو سيفنا بيازو بتر لجدلو فلغنا فمنعه الله، الله كلكلو بالنصيحه منالو وقل لعبادي يقول التي هي احسن. يا عمر يا مطفو نغير يسمعه بطرو وارغه ملسه سويو اندي تادب بتارغو يشال نبر. وقل لعبادي يقول التي هي احسن يا عمر ان الشيطان ينزغ بينهم ان الشيطان كان الانسان عدوا مبينا بان يقول قولا لينا بدل الشتم والقتل. ين اينت አርጎ አላህ ያርመናል። ከዚህ ደግሞ አጠቃላይ የተጠቀለለው የበለጠ ደግሞ አሁን ካልኳችሁ በሙሉ የበለጠ አላህ ሱብሃነሁ ወተዓላ ምን ይላል? ወላ ተስተዊል ሐሰነቱ ወላ ሰይአ እድፋ ቢለቲ ሂየ አህሰን ፈኢዘ ለዚ በይነከ ወበይነሁ አዳወቱ ከአነሁ ወልዩ ሐሚም። ይህች አያ ደግሞ በጣም ትንሽ ወላሂ ምን ይላል? አንተ መጥፎ ካደረገ አንድ ሰው መጥፎ ካደረገ ለአንተ በጥሩ ስትመልስለት አለ አትቻለም፣ ከባድ ነች። ግን አላህ የሚጠቅም ነገር ነው የሚመክረው። እስቲ መኩር ዛሬ ሰደበህ አመጉሰው፣ እስቲ ገንዘብህ እምቢ አለህ እስቲ ጊዜ ስጠው፣ ሁለት ወር ሶስት ወር ስጠው። ጠይብ እሱ በቃ ኮስተር ብሎ አየህ ፈገግ በልለት እስቲ። ላ ተስተዊ አልሐሰና ወላ ሰይአ፣ መጥፎ ነገር በጥሩ ነገር መመለስ ሁለቱም እኩል አይደሉም ይላል። ጠይብ ምን ላድርግ ጌታዬ? እድፋ ቢለቲ ሂየ አሕሰን፣ ይህን መጥፎ መጥፎ በመጥፎ መመለስ ተወውና እስቲ በጥሩ መልስ። ታቃለህ ምንድ ነው ውጤቱ? ፈኢዘ ለዚ በይነከ ወበይነሁ አዳዋ፣ ባንተና በሱ ያለው ጥላቻ ወላሂ ከአነሁ ወልዩን ሐሚም፣ ነገ ልክ እንደ ማር ወለላ ሆኖ ይታየዋል። እሱ አንተን ሲያገኝ ከባድ እና ትልቅ ወዳጁ ትሆናለህ። ይህ ይባላል አላህ ይለዋል። ተግባራዊ ለማድረግ ግን ሰው አጣ፣ ሐቂቀተን ሰው አጣ። ከኔ ጀምራችሁ ሁላችን መጥፎ ስራ ያደረግን በመጥፎ ልንመልስ እርካታ እናገኛለን። መጥፎ ያደረግን በጥሩ መመለስ ግን እርካታ እናገኝለትም ላኪን አያው በደንብ ቃል በቃል ብትሰሙት ወላ ተስተዊ الحسنه ولا السيئه طرونا مطفو عند ادلم ادفع بالتي هي احسن بطرو هيد طرون وسد فاذا الذي نا يهن نجر يعني مدنهم بالو مفاجاه تاغنياله طرو كادركبه لطلاته مفاجاه تاغنياله مفاجاه مدنو فاذا الذي بينك وبينه عداوه بهلتاچوم ينبروا طلاتشا كانه ولي حميم يعني يدرو غدنيا وداجه بتام بتام يمود سو هو نو قير بلو لوط بلو ودانته انت نيمطال معناتلو تاقالاچو يهن نجر بتكبار لما تهيدو ود نبياچ صلى الله عليه وسلم تملسو نبياچ صلى الله عليه وسلم سنت سوش ناتشو نبياچن لمجدل يمطو سوشنا بردو هنا يتملسو سنت سوش ناتشو እንትዝ የምለኝ አንዱ ነቢያችን ሰለላም 10 ሺህ ወታደሮች ይዘው ወደ መካ መጥተው መካን ነጻ ካወጡ በኋላ ጠዋፍ ያደረጉ ነቢያችን አሁን ነቢያችን ሰለላም قوي ናቸው 10 ሺህ ወታደሮች ከነሱ አሉ መካና የመካ ነዋሪዎች ተንበርክከው በነቢያችን ቁጥር ስር ነው የገቡ አንድ ምላስ የሚናገር ሰው የለም አሁን ሁሉም ተንበርክከዋል አይደለም ይሁን ሁሉ ይያለ አንዱ ነቢያችን ሰለላም ጠዋፍ ያደረገ ቢላዋና ሻንጃ ይዞ ስኪን ይዞ ተደብቆ በስተጀርባቸው ይሄዳል ጠዋፍ ያደርጋል አሁን አመቺ ቦታ ሲያገኝ ቢላዋ ወጣውና ጀርባቸው ላይ ሊተክለው ሲፈልግ ነቢ ነቢ ናቸው እንግዲህ አላህ ስለነገራቸው ዘወር ብሎ ያዙት ማለት ነው فقال አሁን እኔ ብሆን አንተ ብትሆን ቢላዋን ከእጁ አምጥተን ነው አንገቴው ምን ቀርተው እንደዚህ ነኝና ነቢያችን ግን ምን አሉት ما حملك على هذا ለምን እንደዚህ አደረክ ብሎ ከነቢላዋ ቢላዋ ያዙት ልትገለኝ ትፈልጋለህ ምን አጠፋሁ አሉት አሁን ነቢያችን ምን አደረጉ በዛ በእጃቸው ልቡ ላይ ነካ ነካ አረጉና ዱዓ አደረጉለት ماذا قال تعرفون هذا الرجل فقال يا رسول الله والله لقد كنت ابغض الناس على وجه الارض قبل هذه اللحظه كزيه دقيقه بفيت بزيه مريت طلعت ينبروا لني السن لمجدل اند طرو مغب اند مبلات يماسبو ينبركونا كبات طلعت ينبركو انت نه اما الان فقد اصبحت احب الرجل عندي اهون كن بتام وداجي هون كنا بتام ودتكوت بمندنو اجاچو بلبو لاي نكان كارغو دو اسي ادرغولت بردو هون سويو مارتيو ادفع بالتي هي احسن سلازي مندنو نبياچن بزي عينت بزو تاريخ نو يالاچو بزي عينت كملسكو طرو نو شتم واحد زين العابدين زين العابدين تاقالاچو علي بن الحسين ابن علي بن ابي طالب زين العابدين بتام تاريخو الفونال ان شاء الله بفيت نو ينغركواچو يسويو يا نبياچين يا لجلج نو يا علي يا لجلج نو سلازي عند متانا سدباچو علين سدبه فقال من علي زين العابدين من اللي سدبه غفر الله لك الله يغفر لها له والذي خفي عنك مما فينا من العيوب اكثر اي انت كعباتشن اندو نيواوكو ليبانو يالكن او الله يغفر لنا راس انت عيبالين سنت عيب الله يسترن كو بزو عيب كونو يالين علاوكو منجي الله يغفر له بلا شنو بالله ابو انيس ويم يعني ام سهام سويو يسدبكو اندزي سله جربهنا يتسبر والله جربه يتسبر كنات ما شنفه خلاص اذا اندزي حلو يلال والاخر ليلا دومو من هذا الرجالو استغاب الحسن عنده دومو حسن البصري لقمان هذه الامه يمبالو تلقو تابعي عالم زاهد نقي تقي يهون سيدنا الحسن البصري عنده بهمتا يعني ساو نبر ከዛ አንድ ሰው ተነሳና ሄዶ ወደ ሐሰን አልበስሪ ያ ሐሰን አለው እገሌ እኮ በአሜታ ያነሳህ ነበር በመጥፎ ነገር ያነሳህ ነበር አለው ሐሰን አልሐሰን አልበስሪ ምን አደረገ አንዲት ሰህን አድርጎ ጥሩ ተምር የሚበላ ተምር ሞልቶ ሀዲያ ላከለት فقال له فأرسل له طبقا من تمر وقال له شكرا لقد ثقلت ميزاني بتاما مسجنها له يني ميزان كو يعني تأمر كل نجا ميزاني حسنات بزولي هون نو على ما رتنو ألسدبهم لكن دزي هلو وقال تعالى مصبرا نبيه لنبيات عند مصبر ما رجن دال لباتشو تناتنا دال كواتشو بغزوة أحد سيدنا حمزة بن عبد المطلب يا نبياتشن أغوتنا تشو محمد بن عبد الله بن عبد المطلب حمزة بن عبد المطلب أغوتا تشو ناتشو أنا بكفونيا نو يتقدلوا بس بنتنو بغزوة أحد لباتشو تقدو أنجتا تشو واتو زاك دارغانو يتوتشو هند بنت عثبة متبالو نبياتشن أيوتنا منالو لأمثلن سبعين منهم مالو يعني أقول إن لذي مترتر أرجو يتعلوت كان الزاك ورش سبانو مترتر أرجو متلات شواله قالوا النبي عشان قلت كقطع يتنسانو الله سبحانه وتعالى لا على شو يا محمد أنت إن لذي تلاله عند سونو يقدلوا له عند سو تقدل الله هنجي إنديت إن لذي تلاله دمو أنت كون بينه ادفع بالتي أحسن كل أنت نو يوردو فقال وإن عاقبتم وإن عاقبتم مثل ما عوقبتم به ولئن صبرتم لهو خير للصابرين واصبر وما صبرك إلا بالله ولا تحزن عليهم ولا تك في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون أنت محمد حمزة نو اندزي بك عرفت التارقوية يتقالوت يعني كدرك عندنو عند بعند نونجي انديت سبا تقدل الله ولكن كذي يبلت الانقره نعم ولا إن صبرتم لهو خير للصابرين واصبر وما صبرك إلا بالله أنت صبر أرق صبر دمك أنت لما تأي تشلم لا الله أنت أيك صبر نسيته ولا تحزن عليهم ولا تكو في ضيق مما يمكرون إن الله مع الذين اتقوا والذين هم محسنون سبحان الله العظيم الله مكرال إن يادمو بجراش ناس قبتن بهنا تنيا جورو دمو ناو طوالن يقول النبي صلى الله عليه وسلم في الحديث الصحيح ما نقص مال من صدقة وما زاد الله عبدا بعفو إلا عزا والله صدقة وطا شبت قنزب التفام بل أسر اتف متو اتف سبات متو اتف هنو تكمت والنجي التفام والله ما نقص مال من صدقة وما زاد الله عبدا بعفو إلا عزا عند سو دمو تبدلو عفو سيل كبر نو يعني بلاي النت نو ميش أمرو الله انجي يعني انتنا يلوم كل جزي عفو يميل سو بسو ايني كبرال با الله ايني كبرال بهل سو ايني كبرال نا طرو انتن هنا الالو نبي صلى الله عليه وسلم طيب اذا سو مدفوم يادرق هنقر بمدفوك على تارقه مسراج اتنا مبتنو لا يحب الله الجهر بالسوء من القول لكن من ظلم له أن يجهر بالسوء لكي يدفع ما وقع عليه من الظلم كشكوى مثلا يعني فرد بيت هده يتكسو تشلاله وختم الآية بقوله سبحانه وتعالى وكان الله سميعا عليما أنت سويو لمسالة أبو عثيمين بس نبر مسالة ستنو أنت أبو عثيمين أبو أنيس كبدله منك هانتي الله كو يسمى كونو رستاون دي الله رسان دي الله كو يسمى كونو چمره چمامره يمتاق واششو أبو أنيس من أتفا دمو الله كو يقال يسمى نو يقال دمو ملاسهن يقال لبهن يقال ناتي تنكك إلوال منم تقمير لو اسكهوني ستهوت لاند ساعت تكل باك إنو لالهويني عند ساعت تكل شوماي هونو تمرتنو بتقام سبي بتنا بتقام وفرامي هوني مقبنو يبلانو الله قن ليت أنا يادرقو يسمانو ليت أنا يادرقلن እና ሰምተን በተግባር የምናውለው ያድርግልን እንጂ ሐቂቀተን የዛሬ ትምህርታችን ይህ መስል ነበር ማይክ ፍሪ እላለሁ ለሚጨምሩ ሊጨምሩለት ኢንሻአላህ ወይም ደግሞ ሌላ እንትን ካለ ደግሞ ኢንሻአላህ ተመልሴ እመጣለሁ የሚደረገው እናደርጋለን ኢንሻአላህ ማይክ ፍሪ አቡ ዑስማን ሰለላሁ ወሰለም ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ ወኢያና ማዕሁም አጅማዒን ይሰማል በነገራችን ላይ ትንሽ ጉንፋን ይዞኝ እኔ አሁን እያገገምኩኝ ነው ያለሁት لا يحب الله الجهر بالسوء من القول آمين يا رب لا يحب الله الجهر بالسوء من القول مطفو يهونو نغغروچ گلص هونو بمهبرسبو مكاكل اندي سراچو ايودم كنزي مكاكل يكساشنا يتكساش گوداي نو كساشنا تكساشم هونا ليلاو ليلاو تقلل بالملكو لنرداو نا لنگنزبو ميگبان مؤمن كالمرآة لك اندى مستاوت نو مؤمن لك اندى مستاوت نو سيبال ببوزو نگر يتنتنال عندنيا عيبه ينقرهال عيبه يارملهال بميلونو بوزو قزي من نوسلونيا آمين يا رب جزاكم الله خير الجزاء برايبيت أحسن الله عليكم عندان دي بتلم دوميهون ويم سيترقمو يسطن كهون قدم የምንረዳው عيبه ይነግራል እኮ የረሳኑ ያለነው እንደመስታውት عادل የለም عادل በጣም ፍትሃዊ እንደመስታውት የለም ይላሉ እንዴት ሲባል ያለች ትንሽዬ ነገር የተመነጨረች ብትሆንም ይሰጣሃል እዚህ ጋር የተመነጨረች አለች አያሰፋትም አያጠባትም እሱ አውራ እሷ ነው የሚሰጥ ይላሉ ልክ እንደዛውም ከሳሽ ተከሳሽን ሲያነሳ አንዴ ጠልቻለሁና ያለ ያለ ለለፍደደበት ሳይሆን ያቺ ያለችው ብቻ አብራርቶሱም ለሚመለከተው አካል ሰውየው እንዲመክረው እንዲያስተካክለው ወይም ደግሞ ባለ ስልጣን ሆኖ ሐቁን እንዲያስመልስለት ዛሴት ከዛ ውጭ የጫዋታ ማጣፈጫ የስብሰባ ማሞቂያ ሊደረግን አይገባም ብዙን ጊዜ በእኛ ዘንድ የሚታዩ ያለውም ይሄው ነው እንዳንዴ ሰብሰብ ብለን አንድ ሰው ሲያናደደን እሱ ካለውም ሆነ አዳዲስ ክሬት ያደረግን የምንጨምረው ነገር አለ አላህ Subhanahu Wa Ta'ala አፉ ይበለን አላህ ያስተካክለን የመጨውን ምን ቁርአን ስንቀራ ቁርአን افضل كلام على وجه الدنيا በዱንያ ገጽታ ካሉ ቃላቶች ሁሉ ቁጥር አንድ በላጭ ንግግር كلام الله سبحانه وتعالى قران قران ترجمه لمردات بتشا سايحون حتى يصبح القران يمشي على وجه الدنيا بدنيا لاي بهولت غرو يمنقساقس هونو سكيتا يدرس بمسلموش لاي لينصبارق يگباوال اهون ترجمه ترردتنوال تنتانيم تسطو شيخاچنم بزو گزي كاستمارو بوحالا استياندان داستيايت ستو يميلوت امانة علمية نو تماري وچو بمن ملكو ياستمارو تمرت بمن ملكو اندتردوت كوديهو اياييو نو وعليكم السلام ورحمة الله وبركاته كوديهو اياييو نو امانة علمية نو تمرتو بمن ملكو اندتلعلفة مس اندرستاندن داي فتر بمكاكل ايامنا برار روهولو تقباروم لبرار رايق قبوال حتى يقال اني رأيت قرآنا كما وصف بذلك حبيبنا وقدوتنا صلى الله عليه وسلم ارئياتين قطر عند ارئياتين يهونتي الله ملكتني عليه الصلاة والسلام أمنا عائشة رضي الله عنها وارضاها حينما سئلت عن خلق رسول الله صلى الله عليه وسلم قالت كان خلقه القرآن نقرمنا اتشو سبايا اتشو انكسك اسيا اتشو انقاقر اتشو سنم اكبر اتشو باتك علي قرآن نبرو ቁርአኑን يمشي على وجه الدنيا የነቢያችን ተከታዮችም ይህንን በተግባር ሊያውሉ ይገባቸዋል አላህ ያግራልን አላህ ያግራልን والله ቁርአን ጣፋጭ ነው ያላህ ንግግር እንደመሆኑ መጠን በተለይ በተለይ እኔ የሰው ስጋ አንስቶ ማኘኩ ላይ ትንሽ ከበድ ያለዛቻለሁ ነብዩ አለይሂ ሰላቱ ወሰለም ወኢና አርባ ሪባ ብለው ነው ያነሱት ከሪባ ሁሉ ከፍተኛ ደረጃ ላይ የሚቀመጥ በወንጀል በኩል ምንድነው አሉ አለይሂ ሰላቱ ወሰላም አንድ ሰው ምላሱ በወንድሙ ክብር ላይ መዝመት የወንድሙ ክብር ላይ አንስቶ መዘነጣጠል ያለ ያለ መለጠፉ ላይ ዝቅተኛው ምትሉ አየንኪህ ረጁሉ ኡማሁ ተብሎ ተቀምጦለት እኮ ነው። የወንጀሉ ዝቅተኛው የሚባለው ከአላህ ዘንድ አንድ ሰው ከእናቱ ጋር እንደመተኛት፣ ከፍተኛው በሙስሊም ወንድሙ ክብር ዘምቶ ስጋው ማኘክ ብለው የተቀመጠበት ሁኔታ አለ። ከተቀመጠለት ገደብ አልፎ ለምክርም አይደለም። እኔ አንዳንድ ጊዜ እሺን የምላድርገው ላለሁ አንድ ሰው አንስቶልህ እንዲህ አረገኝ ሲልህ ምንድን ነው የምትለው? እሺ ምን ላርገው? እኔንም እየጠቀምከኝ አይደለም፣ እሱንም እየጠቀምከው አይደለም፣ አንተ ራስህም እየተጠቀምከ አይደለም። ለራሱ ብትነግረው ኑሮ ድክመቱ ያምናል፣ ይስተካከላል። ወይም ደግሞ ለባለስልጣን ብትነግረው ሐቅ ያስመልስልሃል። አንተም እየተጠቀምከ አይደለም፣ ሐሰናትህ አሳልፈህ እየሰጠህ ነው። ከቀደምት የእስልምና አባቶቻችን አላህ ሱብሓነሁ ወተዓላ የሄዱበት ሀገር ያሳምርላቸው፣ ጀነት አልፈርደውስ ላይ ይሰብስባቸውና ማማት ካለብኝ አሉ አባት እናቴን ነው ማማው አሉ። የሰው ስጋ አንስቼ የማኝክ ከሆነ አባት እናቶቼን ነው አንስቼ ማማት ያለብኝ። ለምን ሲሏቸው እነሱ ናቸው ጥረው ግረው ያሳደጉኝ። ሐሰናት የመስጠት ካለብኝ ለነሱ ነው መስጠት ያለብኝ፣ ማማት ካለብኝ ደግሞ ለነሱ ነው። በአሁኑ ሰዓት ሰው ቤተሰቡን የሚያማ የለም። ደካማ ጎን ካለው እንኳን ይሸፋፍናል እንጂ የሚያማ ሰው የለም። ግን መሆን የነበረበት እሱ ነው የለፉልህ ማለት ነው። ቅድም የሐሰን አልበስሪ ረሕመቱላሂ ተዓላ አለይህ ስጦታ ተነግሮናል። አንድ ሰው እንደሚያማቸው ሲሰሙ ምርጥ ምርጥ ተምር ሰብስበው ሂዱ አድርሱለት ይች ስጦታ። ምንድን ነው ይሄ ሲላቸው በለገና አነከ ትህዲ ኢለይና ሐሰናቲክ ፈካፈእናክ አሉት። ምርጥ ምርጥ የሆኑ ስራዎች ወደኛ እየላክልን እንደሆነ ሰምተን እኛ ደግሞ በዚች በዱንያዋ እየካስንህ ነው፣ አኺራህ እያለቀ ለምን በዱንያ እንኳን ትንሽ እንካስህ ብለን ነው ብለው ያሉበት ሁኔታ አለ። ሐቂቀተን አንድ ሰው ማማት ካለበት ወይም ማብጠልጠል ካለበት አባቱ እናቱን ነው ማብጠልጠል ያለበት። የለፋህበት ጥረህ ግረህ ስሜታችን ተቆጣጥረን ትንሽ እያጠራቀምናት እሷም ትንሽ እኮ ነች። መስጠት ካለብን ለአባት ለእናቶቻችን ነው ኢንሻአላሁ ተዓላ። አባት እናቱን የማያማ ሰው አባት እናቱን የማያብጠልጥል ሰው ደግሞ ወደ ሌላ መሄድ የለበትም። አላህ ያስተካክልልን፣ አላህ ሱብሓነሁ ወተዓላ ያስተካክልልን። ሌላኛው አላህ ሱብሓነሁ ወተዓላ ማ የፈዓሉ ላሁ ቢዓዛቢኩም፣ አላህ እናንተን ቀጥቶ ምንድን ነው የሚያገኘው? ያ አላህ ወላሂ አክበሩ ኒዕማ ዓላ ወጅህ ዱንያ أن الله ربك وخالقك وأنت عبد لله. كعالم الدنيا مرت كهونو أنو أنا رميهون مرت كهونو ستو تاوش مرت كهونة منوريا أني يا الله باريا مهونينا الله دقمو يني أملاك مهونو كزيه يبلت نعمة يلم والله والله ما تحصل شيء يعني مقارنة كذا الركو. أنت كإنسان تذنب سو دكما قلنا لن يتفعله، ولكن إن لي ربنا غفورا يقبل توبة العبد وبكاء وأنين المذنب. يونجلن يالك سنة يونجلن تايم سماي هنا أملاك منورو በተመለስክ ቁጥር የማይሰለች የሆነ አላህ ስብሓነሁ ወተዓላ ማለት እንዲያ ወላሂ ከዚህ የበለጠ የሚያኮራ ሀብት የለም። ሌላኛው ስብሓነላህ ሐታ ወላሂ እኔ አንዳንድ ጊዜ ሳስተነትነው ሐታ ጀነትና እሳት እንዳሉ አምናለሁ፣ 100% አምናለሁ። ነቢይነት ሳይሰጣቸው ዋሽተው የማያውቁ ነቢይ ዓለይሂ ሰላቱ ወሰላም ነቢይነት ከተሰጣቸው በኋላ ማዕረግ ከተጨመረላቸው በኋላ የሚዋሹበት ምክንያት የለም። አለይህ አፍዶሉ ሰላቲ ወአዝከ ሰላም። አንድ ሰው ስልጣን ለማግኘት ደረጃ እንዲጨመርለት ሊዋሽ ሊቀባጥር ይችላል። ስልጣን ከተሰጠው በኋላ ግን የሚዋሽበት ምክንያት የለም። ነቢዩ ዓለይሂ ሰላቱ ወሰላም ነቢይነት ሳይሰጣቸው አንድም ቀን ዋሽተው አያውቁም። ፊ አማኒላህ፣ ጤና አዳም ኢንሻአላህ። እኚህ ነቢይ የተናገሩት ሁሉ 100% ትተማመንበታሉ። ባላየውም ሲናገሩ ባልሰማም ኸበሩን ሰሒሕ ትክክለኛ የሆነ ዘገባ ስለመጣልኝ አምናለሁ። ጀነትና እሳት እንዳሉ አምናለሁ። ሐታ ወላሂ ባይኖርም እንኳን ጀነትና እሳት ባይኖርም እንኳን ጀነት ነው፣ ራሱ የቻለ ጀነት ነው። አን ቱሐቂቀ ዑቡድየተከ ሊላህ ስብሓነሁ ወተዓላ፣ ባሪያነትህ ለአላህ ማረጋገጡ ራሱ የሆነ ልዩ የሆነ ስሜት ይሰጥሃል ውስጥ። ሐታ አላህ ስብሓነሁ ወተዓላ በዓለም ዱንያ ስታጣጥሙት ራሱ የቻለ ጣዕም አለው፣ ራሱ የቻለ ጣዕም አለው። ወንጀሎች እንደሚቃጠሉ የሚሰማ ያኔ ልባችን ሶፍት እየሆነ የሚሄድበትና ያኔ የአኺራ አስበን የምንጨነቀው ጭንቀት ጭንቀቱ ራሱ ለዛን የሚተካ ነው፣ ጣዕምን የሚተካ በመጨነቅ ሰዓትም ራሱ ጭንቀቱ የሚያስደስት ጭንቀት ነውና ኢንሻአላሁ ተዓላ ዲን አልኢስላም በማንበብ በመስማት በመቅራት ብቻ ሳይሆን በላይታችን ላይ ሆን መታወቅ መቻል አለብን። አላህ ይወፍቀን፣ አላህ ያግራለን፣ ኢኽላስ ያለው ያድርግልን፣ እርስ በርሳችንም ያዋህደን ያስማማን፣ ለተፈጠርንለት ዓላማ የምንሰራ ያድርገን። ወበረካቱ ማይክ ፍሬንሽላ ኢንሻአላህ ባብሽላ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይሰማል ያ ጀማዓተል ኸይር? ጉትም ያው ከተቻለ በኋላ ከሌላው በኋላ ተመልሼ እመጣለሁኝ። መጠየቅ የምፈልገው አንደኛው ጥያቄ ሰላት፣ አሁን በቀደምት ጅማ ሰላት አብረን እየሰገድን አጠገቤ የተቀመጠች አንዲት ልጅ ማለት ህጻን ልጅ አለችም፣ ግን ተለቅ ያለች ሴትዮ ነች እና አታህያቱን ደጋግማ ማለት ኢማሙ እስከሚያሰላምት ድረስ አታህያቱን ደጋግማ ስትቀራ ሰማዋት እና ኡስታዝ ይሄ ነገር እንዴት ነው በዲኑ ይቻላል ወይ? እሱን ለመጠየቅ ነበረ። ያው የቀረኝን ሁለቱን ጥያቄ ደግሞ በኋላ ጠይቃለሁ። ጀዛኩሙላህ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ፣ ጥሩ ጥያቄ ነው። ሴትዋ ትንሽ ጀህልነት ስለሚያጠቃት ነው እንጂ ሐቂቀተን ከዛ የበለጠ ልንገራት። እኔ መጀመሪያ አትሕያቱ መደጋገም ለይሰ ሚነ ሱና፣ እንደዚህ የሚያደርግ ነቢያችንም አላደረጉም፣ ሰሓባዎችም አላደረጉም፣ ማንም ሰውም ሲያደርግ አልታየም። እንዲያውም ከሱና ውጭ ነው ይህ ነገር። ግን በሱ ቦታ ሌላ ለኮ ነቢያችን የፈቀዱት ምንድን ነው? ዱዓ ታብዛ። ለምሳሌ አትሕያቱ ጨርሳለች አይደለም? ተድዑ ማ ሻአት اللهم إني أعوذ بك من النار وأعوذ بك من فتنة القبر وأعوذ بك من فتنة المحيا والممات وأعوذ بك من فتنة المسيح الدجال ربنا آتنا في الدنيا اندفلقت شو دعاء اسكي إن شاء الله قيامة كان بدرساتهم دعاء تابزة خلاص بزي انت اللي تارك تشلالش قن التحيات ومدقاقم قن كسو زم مالت الشلال دعاء ما تاككوني التحيات وشأرسة صلاة على النبي شأرسة زم قن دعاء نوترو اليوم عندنا علماء منالو አሁን ያልኩት ዱዓ ዋጅብ ነው ይላሉ። አው ልክ ነው። አንዳንድ ዑለማዎች ናቸው ዋጅብ ባይሆንም እንደዚህ ይጠቅሳሉ። اللهم اني اعوذ بك من النار واعوذ بك من فتنه القبر واعوذ بك من فتنه المحيا والممات واعوذ بك من فتنه المسيح الدجال يعني ነቢያችን በአራት ዱዓ አርጉ ስላሉ እነዚህ አራት ወ ተዓወዙ ሚን አርባዓ ስላሉ አንዳንድ ዑለማዎችን ዩጂቡን هذا لكن يعني الصحيح انه የፈለከውን ዱዓ ነው የምታደርገው። ስለዚህ አትሕያቱ ከመደጋገም ያኔ ዱዓ ብታደርግ ይሻላታል። ማይክ ፍሪ። ሰላቱ ግን አይበጥልም፣ ሰላቱ አይፈርስምና ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለኝ? ኦኬ። ኡስታዝ የኔ የበላይ አስተዳዳሪ ነው። ይህንን የአስተዳደር ኃላፊነቱን በከፊልም ሆነ ሙሉ በሙሉ ለሚስቱ ወይም ሌላ ሰው ማስተላለፍ ይችላል። ለምሳሌ የቤቱን ኢኮኖሚ ማስተዳደር ሊሆን ይችላል፣ ልጆችን ማስተዳደር ሊሆን ይችላል። እንዲሁም በሚስቴ በነፍሷ አሁን አንዳንድ ነገሮችን ብትፈልግ የኔን ፈቃድ ቢያስፈልግ በወከልኩት ሰው በኩል ማስፈጸም የሚችል ወይም ራሷ ልበስ እንደፈለግኩ ነው። ይህንን ማድረግ ይችላለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። አልቀዳ ወልቀደር ወንድሜ ጥያቄው ምንም አልገባኝም። አንድ ባል የበላይነት አለው። ልክ ነው። የበላይነት ማለት ፈላጭ ቆራጭ ማለት አይደለም። ያኒ ኡስታዝ ነው፣ መሪ ነው። ሚስቱን እንድታዘዝበትና እሱ ደግሞ በአኽላቅና በጠባይ አድርጎ ሚስቱን እና ልጆቹን እንዲመራ ያኒ መብት ተሰጥቶታል። እና ጥያቄው ምንድን ነው? አሁን ጥያቄው አልገባኝም። ማይክ ፍሪ። ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ይሄ የተሰጠኝን ኃላፊነት በአላህ ዘንድ የተሰጠኝን ኃላፊነት ሙሉ በሙሉ ይህንን ኃላፊነቴን ወይንም በከፊል ለሚስቴ ወይንም ሌላ ሰው መስጠት እችላለሁ? ኃላፊነት የኔን ኃላፊነት ሌላ ሰው ማስተላለፍ እችላለሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው ወንድሜ? ምን ማለት ነው? ለምሳሌ እኔ የሚስቴና የልጆች ኃላፊነት ተሰጥቶኛል። አሁን ሌላ ሰው አምጥቼ የኔን ኃላፊነት ውሰድና የቤቱን መሪ ሁን ልለው ነው ወይስ ለሚስቴ? እኔ እኮ የተሰጠኝ ኃላፊነት እኮ ለሚስቴ እኮ ነው። ከሚስቴ በላይ እንትን ሚስቴ ለምሳሌ እኔ ያልኳት ትታዘዛለች። እኔ የማልወደው ሰው አታስገባም እዛ ያኔ እኔን መታዘዝ እንዳለባት ነው የሚያሳየው። ልጆቹማ የኔና የእናታቸው አንድ ነው። ለእኔም ለሚስቴም መታዘዝ አለባቸው። ልጆቹ እናውጣቸውና ምክንያቱም በልጆቹ ነገር ከመጣን እንዲያውም ከእኔ በላይ እናታቸውን መታዘዝ አለባቸው። ሶስት እጥፍ ነው የተሰጠች እናት። ግን እኔ የተሰጠኝ መብት ምንድን ነው? አርጃሉ ቀዋሙን አለ ኒሳ እና በዛ አላህ በሰጠው ፈድልና እኔ ባመጣው ቀለብ የቤት ክራይ፣ ምግብዋ፣ መጠጥዋ ምናምን ሁሉ ነገር ስለተሸከምኩት እኔ አዛዥ እሆናለሁ። ግን ፈላጭ ቆራጭ ማለት አይደለም። ያኒ ቢለቲ እያሐሰን የቤቱን መሪ እኔ ነው። አሁን በውክልና ነው የምትለው ወይስ በከፊሉ ለሌላ ሰው መስጠት ማለት እስካሁን ድረስም አልገባኝም። ግን ለሚስትህ እንግዲህ ሌላ ሰው የምትሰጠው ምንድን ነው? ሚስትህ እኮ ያንተ ነች። አንተ ብቻ ነው ኃላፊነት የተሸከምከው። እንግዲህ እስቲ ሌላ ሰው ከገባው ይግለጽልኝ ወይም ይመልስለት። እኔ ግን እስካሁን ድረስ ለሚስትህ ኃላፊነት የሰጠህ አላህ ነው፣ ለእሷ ብቻ ነው፣ አንተ ብቻ ነህ። ና ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተሰማ ያ ጀማ? ኦኬ ኦኬ። ኡስታዝ የኔ ጥያቄ ሰው ጠይቅልኝ ብሎኝ ነው። ኡስታዝ ባለፈው በሰጡት ደርስ ማለት ነው ስለ ትዳር፣ ስለ ኒካህ፣ ባልየው የሴቷን ፊት ማየት እንዳለበት ምናምን በሰጡት ደርስ እየሰማን እያለ አንድ ሀዲስ ሰማሁኝ። ሀዲሱን እርግጠኛ አይደለሁም ግን ቆይቷል በጣም እና አንድ ሰሓቢ ፊቷን ብቻ ሳይሆን እንዳውም እኔ ሰውነቷን ማየት እፈልጋለሁ ብሎ እየታጠበች እሷ ባላወቀችበት እየታጠበች ለሰሓቢው እንዲያያት አደረጉ የሚል ሀዲስ ሰማሁኝ። ይሄ ሀዲስ ሰሂህ ነው ወይ? እንደዛስ ይቻላል ወይ? ጠይቅልኝ። ኧረ በለው እንዴ አትቸኩል። እስቲ ቆይ፣ ሀዲሱ ሚስቴክ ሊሆን ይችላል ወይ ደግሞ ከኡስታዝ እንሰማለን። ኡስታዝ ይሄ ነው ጥያቄው። ኢንሻአላህ ትክክል ነው አይደለም ኡስታዝ ይነግሩናል። ኢንሻአላህ ሜቢ ስህተት የሚሆን ይሆናል። አሰላሙ አለይኩም ማይክ ፍሪ። ወይኔማ አብዲን፣ ይህማ የሴቶች ሲሰበሰቡ የሚያፈልቁት ሀዲት ነው ይህ ነገር። እንደዚህ ከተፈቀደማ ከዛሬ ጀምራለሁ እኔ አጫለሁ። እንትን እያየሁ በቃ አልአጀበችኝም አልአጀበችኝም እያልኩ በቃ እንትን። እንዴት ነው እንግዲህ ገላዋ ስትታጠብ በመስኮት ከፍተው እያት ይላሉ? ይህ እኮ ነው ያልሽው አሁን። እና ጥያቄው ማምጣቱ በጣም ቆንጆ ነው ሙአብዲን። እንዲያው ማሳቀን እኮ ትንሽ ወላሂ እንደዚህ ከሆነ አንዱ ምን አለኝ መሰለ፣ አንዱ ደግሞ አንድ ጥያቄ ምን አለኝ፣ ያኒ አሁን አላህ ስብሃነ ተዓላ አዘዋል አለኝ። ምንድን ነው ያዘዘው አልኩት። ያኒ አን የራ ኢንሳን በዚህ በሰማይ በኮከብና በጨረቃ በመሬት በባህር በምን እያየ የአላህን ትልቅነትና አላህ ስብሃነ ተዓላ እንዲህ ተርጎ ይህን ፍጡር እንደፈጠረው ተመልክተህ አላህን ትልቅነቱ እንድትገልጽ እንድትተዓጀብ አላህ እኮ ጋብዘዋል በቁርአኑ። ፈንዙሩ ፈንዙሩ እንትን ያበዛል እና ለምሳሌ ጨረቃን ታይና ማሻ አላህ ማሻ አላህ እንዴት ነው ፈጠራት ትላለህ አለኝ። እሺ እና ኧረ ይህ ማዕበል እኮ ስንት ሰው ይፈጅ ነበር አላህ ስለያዘው ነው እያልክ በአላህ ፍጥረት እየተመለከትኩ እኮ አላህን የአላህን ትልቅነት ለመረዳት ይህ በእስልምና ተገቢ ነው አለኝ። አዎ አልኩት። ጠይብ እኔ አሁን በጣም ቆንጆ ሴት ካየሁ የምታምርና እንደዚህ በቃ አፍንጫዋ፣ ምላስዋ፣ ዳሌዋ እና ቅርጽ ሰውነትዋ፣ መልኳ እያየሁ አላህን የአላህን ትልቅነት ባስታውስ እንዴት ነው አለኝ። እንዲህ የማይሆን መልክ እንዴ ሼህ አለኝ። እሷ እኮ ከፍጥሮቾቹ አንዱ ነች አለኝ። የሁላችሁ እንግዲህ ክርክሩ እሷ እኮ አላህ ከፈጠራቸው አንድ እኮ ነች ልጅትዋ፣ እና በጣም ማርያም ነው የምትመስለው መልኳና አፍንጫ እንዴት አድርጎ ነው የሰራት በአፍንጫዋ፣ ሬዳሌዋ እንዴት ጥሩ ነው እያልኩ ስደነቅ ሐራም ነው ሐላል አለኝ። ይህም እንደዚህ እኮ ነው። ስለዚህ ምንድን ነው አይፈቀድም ልበል እንዴ? ልጆች አይፈቀድም። ይህም ሲያንሰው ነው ግን ማብዲን ወላሂ ዛሬ ጥሩ በር ነው የከፈችልን። እስቲ እውነት ከሆነ አረጋግጭ እና ከነገር እንጀምራለን። ወጣቶቹም አሉ እንደዚህ። አንዱ ደግሞ ምን አለኝ መሰለ፣ አንዱ ደግሞ በሪያድ ነው ሼክ አለኝ። ናም አንዱ ሰው አንድ ጓደኛ ያለ አለ። ናም ምንድን ነው አልኩት። ዒድ ሲመጣ ይደሰታል አለኝ። እንዴት አልኩ። በየቤ ዘመዱ ቤት እየሄደ ይላል። በቃ ሴቶቹ ዘመዴ ሰኢድ ያጎቴ ልጅ ብላ ቅፍ አድርጋ ትስመዋለች። ከዒዱ ሌላ አትስመው ማለት። ዒድ ሲሆን ግን እንደዚህ ሲል ነው የሚውለው። ይሄድና ረ ያጎቴ ልጅ ምናምን ትለዋለች። እንዴ አው እንደምን ዋልክ እንደምን። ስንት ጉንጮች ነው የሚስመዋለ። እና ዒድ ሲመጣ በጣም ደስ ይለኛል ይላል። አላ ኩል ሓል አሳክን ዛሬ ኡሙ ዓብዲን ባረከላሁ ፊኪ። አኒ ለማየት የሚፈቀደው ፊትና እጅ ነው አሉ። ወላኪን አንዳንድ ዑለማዎቹ የጨመሩት ጸጉሯም ከፍታ ራስዋ በሙሉ እንድታያት ይፈቀዳል። ሁለተኛ ይህን ክንድዋም ለማያት ይፈቀዳል፣ እግሯም ለማያት ይፈቀዳል። ከዛ በላይ ግን አይፈቀድም። ግን ሌላ የሚፈቀድ ነገር አለ አሉ። ምን አሉ? ተናገሪ ትላታለህ፣ መናገር አለባት። ምክንያቱም ምላስዋ ኮርታዕ እንዳትሆን። በትግርኛ ነው ኮርታዕ እንግዲህ ምላስዋ ጥፍጥፍ የሚል እንዳይሆን። ምክንያቱም አግብተህ ካመጣሃት አንደኛው ሌሊት እንደምነሽ ሀቢብቲ ስላት ዶርናኛኝ አዳህና ነኝ ካለች ሙሲባ ይመጣል። አይደለም እንዴ? እንዴት ነው ሙሲባ ስለሚመጣ ተናገሪ ትላትና ያኒ የምላስዋን ጤና ታውቃለህ። ሁለተኛ ጥያቄ እንድትጠይቃት ደግሞ ይፈቀዳል። ወንድሞችና እህቶች፣ ይህም ለባልም ለሚስትም ሀቋ ነው። ለሚስትም ተናገር ትለዋለች። ለምንድን ነው? እንዲያም ጥያቄ ልትጠይቃት ትችላለህ፣ እሷም ጥያቄ ልትጠይቀው ትችላለህ። ለምን? አብላህ እንዳትሆን። አብላህ ታውቃላችሁ፣ ሞኝ ሞኝ እንዳትሆን። ለምንድን ነው የምታገቢኝ ስትላት፣ ወላሂ እኔ ትዳር ውለዱ ተዋለዱ ስላሉ ትዳር እንደ እናቴ እንደ አያቴ ላገባ ስለምፈልግ ነው ነው ብላ ነው የምትመልሰው። ሞኝ ከሆነች ግን ሌላ ቃላት ነው የምታመጣው። ስለዚህ ሞኝነትዋና ስማርት መሆኗና ብልህ መሆኗን ለማወቅ ልትጠይቃት ትችላለች። ልትጠይቃ ትችላለህ፣ እሷም አንተን ልትጠይቅ ትችላለህ። ሁለተኛ ሶስተኛ እንትን የጨመሩት ምንድን ነው? ሂጂ ትላታለህ። ትንሽ ውሃ ፈልጋለሁ ትልና ውሃ ለማምጣት ስትሄድ በስተጀርባዋ ታያለህ። እግሯ አንካሳ እንዳትሆንም ታያታለህ። ይህ ሁሉ በእስልምና ተፈቅደዋል። ዑለማዎቹ ይህን አስቀመጡት። እና ስትሄድ አንካሳ አይደለችም። ጀርባዋ ደግሞ ሌላ እንትን ተጨማሪ የበቀለ በጀርባዋ ነገር የላትም። ይህም ሁሉ የተሰጠህ መብት ነው። እሺ፣ ከዚህ በላይ ግን ላ ከዚህ በላይ አልተፈቀደም። ማይክ ፍሪ። ኦንስቲ ሪሚክስ ላይ ነበረ። ጀዛኩሙላሁ ኸይራን ኡስታዝ። አፎን ብዙ ጊዜ ወስጄ ሊሆን ይችላል፣ ግን ይሄ ጥያቄ በተለይ በአሁኑ ሰዓት ኢትዮጵያ ባለው ሁኔታ በጣም አስፈላጊና አንገብጋቢ ጥያቄ ስለሆነ ነው። እሱ ራሱ የቅድሙ ጥያቄ ነው። ለምንድን ነው እንደዚህ ያልኩት? በአሁኑ ሰዓት ኢትዮጵያ ይሄ እርስዎ እንዳሉት የፓኪስታኒ ልብስ አይደለም የሚለበሰው። እሱ ሳይሆን በጣም ጠባብ ጂንስ ሊሆን ይችላል፣ የጨርቅ ሱሪ ሆኖ እንዲሁም እሱም ጠበብ ያለ ሆኖ ከላይ የሚለበሰው ራሱ በጣም በቃ የሰውነት ቅርጽ በጣም በጣም ነው የሚያሳየው። እርግጠኛ ነኝ እዚህ ያሉ ያለነው ሁላችንም የምናቅ ይመስለኛል። ሼክ ግን ሊያውቁት አይችሉም። ምናልባት ሳውዲም ሁሉም ሰው አብያ ስለሚለብስ ይሄን የማየት እድል ላይኖር ይችላል። አገር ቤት ግን አገር ቤት ያለንበት አገር ኢሮፕም ሆነ አሜሪካ ግን በጣም ጎልቶ የሚታይበት እንትን ያለው እና ሱብሃንአላህ። ከኔ ጀምሮ ማለት ነው። ግን እንደዛ ሳይሆን ያው ለዛም ነበረ በኢትዮጵያ ምን አይነት ስም ተሰጥቶት እንዳለ የገለጽኩትም ለዛ ነበረ። በዩኒቨርሲቲ ሁላ ሁለት ግሩፕ ተለያይተው ነው እንትን የሚሉ ሴቶቹ ማለት ነው። በደንብ ሙህተረም የሆነ አብያ ለብሰው ትክክለኛ ቅርጿን የማያሳይ ልክ ኢስላም እንደፈቀደው የለበሰችውና እነዚህ የአብደላል ሀረሪ ልብስ ተብሎ ይጠራል። እነሱ ሱሪ ጠባብ ሱሪ በጠባብ ቀሚስ ከላይ ተለብሶ የሚሄዱትን ይሄ እኮ ይፈቀዳል ይላሉ። ይሄ ከየት ነው ያመጡት? የአህባሽ አስተምህሮ ነው። የአህባሽ አስተምህሮ እነሱ ሱሪ ይፈቀዳል ነው የሚሉት። ኡስታዝ፣ ያው እኔ ለእርሶ ልነግረውት ሳይሆን ያውቁታል፣ ግን እነሱ የሆነ የረሱል ስ ላ ሰለም ሀዲስ አለ ከዚች ተነስተው ነው እንትን ያሉት። አንድ ሴት ሱሪ በመልበሷ እንትን ጥሩ ስላሞገሱ ያሞገሱበት ሱሪን ያሞገሱበት እንትን አለ ሀዲስ አለ ረሱል ስ ላ ሰለም እና ከዚች ተነስተው ሱሪ ይፈቀዳል ብለው ነው በግልጽ በቃ እነሱ ሱሪ እንደሚፈቀድ ነው አስተምህሯቸውን የሚያካሂዱት። እና ሰውም በዚች በሌለችው ኢማን እችን ሲሰማ እንግዲህ በአሁኑ ዘመን ወላሂ ትክክለኛውን አስተምህሮና ትክክለኛውን ሀዲስና ቁርአን የሚያስተምረን ሳይሆን የምንፈልገው ያለንበትን ጥመት ቀለል አድርጎ የሚያስተካክልልን ነው የምንፈልገው። በአሁኑ ሰዓት ትንሽዬ በቃ የኔን አስተያየት ሙዋፈቃ የሚሰጠኝ ነው የምፈልገው በአሁኑ ሰዓት ማለት ነው። እና ሴቶቹ የሚፈልጉት ስለሆነ ይህን አለባበስ የአህባሽ አስተምህሮ ስሩ ይፈቀዳል ሲባል በቃ በደስታ ነው የተቀበሉት፣ በደስታ ነው እንትን የሚለው። እና እች ልጅ እኔ አላቃትም፣ የጠየቀችው ራሱ አላቃትም፣ በሰው ነው ያስጠየቀችው፣ ከሸህ ኢብራሂም ነው መስማት የምፈልገው ብላ። ግን ግልጽ ማድረግ የፈለግኩት ምንድን ነው፣ በአሁኑ ሰዓት ሱሪ በቀሚስ የሚለበሰው አገር ቤትም ሆነ እዚህ ኢሮፕም አሜሪካም ሆነ የፓኪስታኒ ሼክ እንደገለጹት እርስዎ እንደገለጹት አይደለም። ጅንስም ሊሆን ይችላል፣ የጨርቅ ሱሪ ወፈር ያለም ሊሆን ይችላል። ግን በጣም ጠባብ ነው፣ በጣም ቅርጽ የሚያሳይ ነው። በቃ ምን ልበሎት እንዳለ የሰውነት ቅርጽ የሚያሳይ ስለሆነ ይሄን በትክክል ኢንሻአላህ በደንብ አድርገው ቢገልጹልን በጣም ደስ ይለኛል። በቀላሉ ባይታለፍ ደስ ይለኛል። ጀዛኩም ላሁ ኸይረን። አበዛሁቦት፣ አፉ በሉኝ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ማሻአላህ ኡሙ ሙስሊማ፣ አሁን በደንብ ገባኝ ጥያቄው። በፊት እኔ ያሰብኩት ምንድን ነው፣ ያው ሁላችሁም ታውቃላችሁ ፓኪስታኖች የሚለብሱት ሱሪ ነው የሚባለው እንጂ እንደ ጀለቢያ ሰፊ ነው። በእግሩ ጠበብ ብሎ በሙሉ ሰፊ ሆኖ ልክ እንደ ጀለቢያ፣ ከዛ በኋላ በላይ ደግሞ እንትን ሱሪም አይመስልም። እሱ ሁላችን ታውቃላችሁ። ይህ ነገር የተገለጸልኝ ምንድን ነው፣ በዚህ በአፍላም በሲኔማ የምናያቸው ጠባብ ስሪ አድርገው ከዛ ደግሞ ጠባብ ስትሪች በላይ አድርገው የሚዘፍኑና ሰውነታቸው አንድ ሴት እንደ ስትለብስ ጡትዋ ጎላ ብሎ ይታያል፣ በዚህ በቂጥዋ ጎላ ብሎ ይታያል፣ ባትዋ ምናምን ጎላ። ይህማ የማ ከሱሪም በላይ አውራ ነው ይሄ ነገር። ይህ ከሱሪ የባሰ ነው። የወንድ ሱሪ እንኳን ይሻል ነበር። የወንድ ሱሪ ሐራም ሆኖ ግን ከዚህ የባሰ ነው እሱ። ምክንያቱም በዚህ ዘፋኞች የምናያቸው በግብጽ በሊባኖን በዚህ አረብ አገሮች ያሉ ጠባብ ልብስ እንትን ሱሪ ያደርጉና ልክ ከሰውነታቸው እኔ ገርመኛል። አንዳንድ ቀን እንዴት ያወጡታል አለሁ። እሺ ሲገባ በኃይል ያገቡታል፣ ግን ሲወጣ እንዴት ነው የሚያስወጡት? ከዛ ደግሞ ስስ የሆነው ደግሞ በላይ አጭር ጉርድ የሆነው እጅጌ ያለው እሱም ራሱ አጭር ነው። ከቂጧ ትንሽ ወደ ታች የወጣ ነው። ስታያት ሰውነቷ በሙሉ ያኒ ጎልቶ የሚያሳይ ነው። ይህማ የባሰ አውራው አስተካክሎ የሚያሳይ ነገር ነው። ወሊዳሊክ አንድ ነገር የረሳሁት መጀመሪያ ስመልስ ምንድን ነው፣ የኩፋር ልብስ መልበስ ትክክል ሐራም ነው ብያለሁ። እንደገና የወንድ ልብስ መልበስ ደግሞ ሴትዋ ሐራም ነው ብለ። ሶስተኛ የረሳሁት ምን ነው፣ ጠባብ ሆኖ ሰውነቷ ከፋፍሎ የሚያሳይ ደግሞ የበለጠ ሐራም ነው። ስለዚህ እህቴ አሁንም እጄ በእጅሽ ላይ ነው ማስቀምጠው። ይህ አንቺ ያልሽው ነገር ከሆነማ ሐቂቀተን ራቆቷ ነው ያለው። እውነት እውነት ወንድ ሲያያት ይጓጓል። እንዴት ጦትዋ ምንድን ነው የወጣ? ቅልጥሟ እኮ እንደዚህ ነው፣ ባትዋ እንደዚህ ነው። ሁሉንም ያሳየው ይህ ነገር በፊልምና በሲነማ የምናየው ነው። ስለዚህ እሱ ከሆነ የሀረር ምናምን የአብደላ ሀረር ምናምን የሚለው ይህ መቶ በመቶ ሴት መልበስ እንደሌለባት ነው። ሴት ሰፋ ያለ ሰውነቷ ቀጭን ነች፣ ወፍራም ነች የማያሳውቅ። ሁለተኛ ነገር ደግሞ ያኒ ሰውነቷ ያኒ ከፋፍሎ የማያሳይና የኩፋር የማይመስል የወንድ የማይመስል ሰውነቷ ልክ እንደ ኪሻ ሁሉ ያኒ በቃ ጠቃልሎ የሚሸፍን ነው የሴት ልብስ። ነአም አላህ ይበይድ ወጅሂከ ሙስሊማ። አሁን እኮ አስተካከል፣ ጥያቄው ሲስተካከል መልሱም ተስተካከለ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ሁለተኛ ደረሰኝ ኡስታዝ። የኔ ጥያቄ አሁን የምጠይቀው በቀደምነት ስለ ሂጃብ ወይም ስለ ኢቃም በሚያወሩበት ጊዜ በትዳርን በተመለከተ ማለት ነው ሴት ልጅ ፊቷን ያውም ጥያቄ ሁሉ ጠይቀው ነበረ እና ፊቷ መሸፈ አሚን ፊቷን ማየት አለበት ወይስ የለበትም በሚለው ጥያቄ አንስተው ነበረ እና አሁን ሂጃብ በምንለብስበት ጊዜ ግዴታ ነው ወይ ፊትን መሸፈኑ? በምንወጣበት ጊዜ ኢቃም መልበሱ ግዴታ ነው ወይ ነው ወይስ ጸጉራችንን ብቻ መሸፈኑ ይበቃል ወይ? ይሄንን ለመጠየቅ ነው። ግን ከተቻለ ደግሞ ያው ትዝ ካሉት ሰላት በምንሰግድበት ጊዜ አሁን እኔ በምሰግድበት ጊዜ አሁን ስብሓነከ አላሁመ ወቢሐምድከ ወተባረከ ስመከ ወተዓላ ጀድክ የሚለውን ዱአ ከሰላት በፊት ማለት አለማለቴን ከተጠራጠርኩኝ ሰላቴ ይፈርሳል ወይ? ከእንደገና መስገድ አለብኝ ወይ? ኡስታዝ ይሄን ለመጠየቅ ነው። ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ መጀመሪያው ጥያቄ ስለምን ነበር መጀመሪያው? ስለምን ነበር መጀመሪያው? እኔ በሌላ እኮ ነው እንትን የማስበው። ሁለተኛ ጥያቄ ለመስማት ብዬ እሺ። ፊት? አዎ ፊት ነው ወንድሞች። የፊት ጉዳይ ያለፍኩበት ነገር ስለሆነ አሁን ብናገር ምንም ዋጋ የለውም። እንዲያውም አንድ ካሴት አለ ለየት ያለ ለሴቶች ብቻ የሚል ሶስት ሰዓት የምናገርበት አለ። በሲዲ ከሆነ ሁለት ሲዲ ናቸው። በቪዲዮ ከሆነ አንድ ቪዲዮ ነው ሶስት ሰዓት። በካሴት ከሆነ ደግሞ ሁለት ካሴቶች አንድ ሰዓት ተኩል አንድ ሰዓት ተኩል ነው። በመላው ዓለም ተበትነዋል። ለሴቶች ብቻ በአረብኛ ሊኒሳኢ ፈቀጥ የሚለው ለሶስት ሰዓት የምናገርበት አለ። እዛ ተገልጸዋል። እና ባጭሩ ልንገርሽ እህቴ፣ ትናንትና ስጮሁበት የቆየሁ ነው። አንዲት ሴት ፊትዋ አውራ ካልሆነ ምንድን ነው አውራዋ? እንግዲህ ፊትዋ ከታየ ሌላ እንግዲህ ምንድን ነው የሚታየው? እኔ ብያለሁ፣ ጀርባዋ ነው እግርዋ ነው ምንድን ነው የሚታየው? አንዲት ሴት ማንነትዋ መልክዋና ፉንጋ ነች መልከኛ ነች ለመታወቅ ፊትዋ አይደለም እንዴ ዋናው ሄድኳርተሩና ኦፊሱ እዛ አይደለም? ስለዚህ ፊት አብዛኞቹ ዑለማእና ቁርአን ራሱ በሐዲሱ ፊት አውራ ነው የሚሉት። አላህ ከወፈቃችሁ ፊታችሁን ተሸፈኑ። ስለዚህ ልክ ነው ዒልሙን እንዳንጠመዝዝ አንዳንድ ዑለማዎች አሉ ፊትና እጅ አውራ አይደለም የሚሉ አሉ። ወላኪን ይህ ነገር ከወሰድን ጠቅላላ ዲኑ በዚህ አይነት መውሰድ አለብን ማለት ነው። ዲኑ ወንድሞችና እህቶች በፊቅህ ነገር ከመጣን ኺላፍ የሌለበት ነገር የለም። በሰላት ከመጣን አሁን ከተክቢረት ልሕራም ጀምር እስከ ሰላም የምትለው የአራቱ መዝሀብና የዑለማዎቹ በሙሉ እንትን ያለበት ነው፣ ኺላፍ አለበት። ግን እኛ ኺላፉ አይደለም የምናየው፣ ትክክለኛው ነቢያችን የሚያቀርበን ምንድን ነው ነው የምንለው አይደለም። እኔ ትምህርት ከጀመርኩ በፊት ከአምስት ዓመት በፊት እስካሁን ድረስ እኔ ስለ መዝሀብ ለመናገር አልፈልግም። ለምሳሌ ሰሉ ከማ ረአይቱሙኒ ኡሰሊ፣ አሰጋገዴ አይታችሁ ስገዱ የሚለው 9 ሰዓት እናገራለሁ በትግርኛ። በአማርኛ ደግሞ 6 ሰዓት አለኝ አይደለም። በዚህ ላይ የአቡ ሐኒፋ መንገድ አልተከተልኩም፣ የሻፊዒ መንገድ አልተከተልኩም፣ የአሕመድን መሐንበል ወላይ ማሊኪ አልተከተልኩም። እንዲያውም መጀመሪያ እንትኑ ካሴቱ ስከፍት ምንድን ነው ምለው በጣም አስቸጋሪ ካሴት የሆነው ለእኔ ከዚህ ሁሉ ካሴት ከመቶ በላይ ካሴት ነው ያወጣሁት አይደለም። ከነዚህ በጣም የከበደኝ የሰላት ጉዳይ ነበር። ለምን? ምክንያቱም ህዝባችን የኢትዮጵያ ህዝብ ይሁን የሌላ ህዝብ በመዛህብ የሚያምን ነው። ለምሳሌ እኔ አንዲት ሴት በእጅ ከጨበጥካት ኮ ውዱ ይፈርሳል ካልኩ እንዲህ ሻፊዒ ነው እንደው ሰውየው ይለኛል። ምክንያቱም በሻፊዒ የሴት እጅ ከጨበጥ ከአላ ጡል ውዱ ይፈርሳል። ወይም ደግሞ እንዴ የሴት እጅ መጨበጥ እኮ ሐራም ነው ላኪን ውዱ እኮ አያፈርስም ካልኩ ረ ሼክ እብራሂም ሐነፊ ነው ይለኛል። ግን ምንድን ነው ምለው ነቢያችን ሳያሰለም እንደዚህ አሉ፣ ነቢያችን እንደዚህ ያደርጉ ነበር፣ ሰሓባዎቹ እንደዚህ ያደርጉ ነበር ብዬ ስናገር ግን አንድ መዝሀብ ሊከላከል እንትን ሊል አይችልም። የኔ ትምህርት አብዛኞቹ ካያችሁና ከተከተታላችሁ በሙሉ የኔ ወደ ነቢያችን የቀረበና ሱናው የተከተለ ነው። ፊቅህ ሱና አሁን መጽሐፉ እንደያዝ ነው ነው። አሁን ደግሞ እህቴ ልክ ነው። ለምሳሌ ሼክ አልአልባኒ እንደሚመሳሰሉ ያኒ ፊት እኮ አውራ አይደለም እጅ አውራ አይደለም ይላሉ። ግን ሚስቱ ፊትዋ ትሸፈናለች። የሚገርማችሁ እነዛ ጥቂት ዑለማዎቹ ፊት እኮ አውራ አይደለም የሚሉ በሙሉ በክትትል ስናያቸው ሚስቶቻቸው ከጥፍር እግራቸው እስከ ራሳቸው ይሸፈናሉ። ወላኪን ትክክለኛው በቁርአን የወረደና በሐዲስ የጸደቀለት ግን ሴት ሰውነቷ በሙሉ አውራ ነው ኢላ ፊ ሰላ፣ በሰላት ሲሆን ፊትዋና እጅዋ ትከፍታለች። ወንዶች ከመጡ ደግሞ ፊትዋ ትዘጋለች። በሰላትም ወንድ ከመጣ ፊትዋን ትዘጋለች። ስለዚህ ሰሓባዎች ተሸፈኑ፣ ሒጃብ አድርጉ የሚል አያ ሲወርድ አንዱ ሰሓቢ ምን ይላል? በመዲና የነበሩ ሴቶቻችንና እህቶቻችን እንደ ቁራብ ሆነዋል አለ። እንደ ቁራብ ቁራብ ታውቃላችሁ? ይህ ጥቁሩ ወፍ መዲና እንደ ቁራብ ሆነች። ሰውነት ያኒ ሴቶቹ በሙሉ በጥቁር አባያ በሙሉ ተሸፍነው በመዲና ሲሄዱ ማንም ሰው ሊነካቸው አይችልም። ስለዚህ የሴት ፊት አውራ ነው። ግን ያኒ ዒልሙን እንዳልከዳ አንዳንድ ዑለማዎቹ ፊትና እጅ አውራ አይደለም የሚሉ አሉ። ትክክለኛው ግን አውራ ነው ፊት። ናም አንደኛው ጥያቄ። ሁለተኛው ጥያቄ ስለ ዱዓ አልስትፍታህ ነበር። ዱዓ አልስትፍታህ እህቴ ሱና ነው፣ ፈርድ አይደለም። ከተውሽው ሱና ነው የሚጎድልሽ፣ ካልሽው ደግሞ መጀመሪያ ዱዓ ነው። እንዴ ዱዓ እኮ ዱዓ ዱዓ ነው፣ አላህ መለመን ነው። ሁለተኛ ደግሞ በሰላት ሱና ስለሆነ ሱና ስለተውሽ ነው የምንለው እንጂ ሰላቱ አይፈርስም። ናም ማይክ ፍሪ። በሁለት እንትን ደግሞ ሱና የተወሰው በሁለት ስጁድ ሳሁ ሊጸግ ነው ይችላል። ማይክ ፍሪ። ሰላም አለይኩም። ይሰማ? ሰላም አለይኩም። አንዳንድ ኡስታዝ፣ እኔ ጥያቄ በኒካህ የተሞረከዘ ነው። አንድ እህቴ ጠይቅልኝ ብላኝ ነው። ባልየው የሚኖረው ኢትዮጵያ ነው። እሷ እዚህ አሜሪካ ነው የምትኖረው እና ለስራ እዛ ነው የሚሰራው እና ሲፈልግ አመት ይቆያል እዛ፣ ሲፈልግ 5 ወር 6 ወር አንዳንዴም አመት ተኩል ሊቆዩሉ ይችላል። እና ጠይቅልኝ ያለችኝ እንዴት ነው ኒካሁ አይበጥልም ወይ አይበላሽም ወይ እንዴት ነው? አላህስ በሚስት ሐቅስ እሱን አይጠይቀውም ወይ? እና የሚስት ሐቅ እስከ መቼ ነው? እስከ ምን ጊዜ? ገደብ የለውም ወይ? ገደቡስ እንዴት ነው? እና ኢንሻአላህ ከገባሁት ኡስታዝ ይመልሱልኝ። ማይክ ፍሪ። እሺ፣ ጥያቄው ገብቶኛል። ይህ ነገር የሚያናግር ነገር ቢኖር ምንድን ነው? ሴቶቹ አንማርም ዒልም አንወስድም አሉ። እንግዲህ ኸላስ ይበደሉ፣ እንግዲህ ሰው ይበድላቸው፣ እንደፈለገ ይጫወትባቸው። ዒልም አንወስድም ካሉ፣ አሁን ግን በፓርቶክ ያላችሁ ይህን ዒልም በደንብ ነው የጠጣችሁት አይደለም? ሴት እኮ የባልዋ ከዳማ እኮ አይደለችም። ሴት እኮ የባልዋ ሰራተኛና ባሪ አይደለችም እኮ። ሴት ሸሪከት ሀያት ነች። በዚህ ውሰዱት። ሴት ማለት ሸሪከት ሀያት ምንድን ነው? የህይወት ተካፋይ ነች። ግማሹ ለሴት ግማሹ ለወንዴው። ትዳሩ በዚህ ነው የሚከዋነው ነው አለም እንዴ? አንድ እጅ አያንጨበጭብም፣ ሁለት እጅ ሲሆኑ ግን ያንጨበጭባሉ። በዚህ ነው የምንወስደው። ስለዚህ ሴት መብት አላት፣ ወንድ መብት አለው። መብትዋ ምንድን ነው? ጥሩ አድርጎ እንዲይዛት ካልቻለ እንዲፈታት። ይህ ነው መጥባ። ይህ ግን ታውቃላችሁ ወይ እናንተ ከእናቶቻችሁ ከአያቶቻችሁ የወረሳችሁት ምንድን ነው? ሴት በቃ ያኔ ባልዋን ያላት ትሰማለች። ኸላስ እሱ ካልጠለቀ አትጠለቅም፣ እሱ ቁጭ በል ካላት ትቀመጣለች፣ ቁሚ ካላት ትቆማለች። ያረጀ እንትን ነው ይህ ነገር። በዲናችን የለም ይህ ነገር እና ዲናችን አንድ መስፈሪያ አደረገ። 4 ወር እስከ 6 ወር ሰውየው ካልቀለባት መጥቶ ከእሷ ጋር ካልተኛ ባል ካልሆናት ምሉ በሙሉ መብት አላት። ቃድ ቤት ሄዳ ፍቹን ልታወርድ። ግን ማን ነው የምታደርገው? ይህ ነገር እንዴት የምንድን ነው? እሱ እንግዲህ አንድ ነገር አለ። ተስማምተው ሂድና ኢትዮጵያ አንድ አመት ቆይተህ ቤት አሰርተህ እንደዚህ አስተካክለህ ና ካለችው ይህ ነገር ነው። ወይም ደግሞ እሱ አዲስ አበባ ሄደ፣ እሷ አሜሪካ ሆና ዝም ካለች 100 አመት ቢሆንም አይከሰስም ሰውየው። ላኪን መብትዋ ምንድን ነው? በአገር ቢኖርም ተውና ኢትዮጵያ ተውትና፣ ሁለቱም በዳላስ ቢኖሩ፣ ሁለቱም በቴክሳስ ቢኖሩ፣ ሁለቱም በሲያትል ቢኖሩ፣ ሁለቱም ባልና ሚስት። ላኪን እሱ ሌላ ቤት ተከራይቶ ቁጭ አለ፣ እሷ ደግሞ በሌላ ቤት ቁጭ አለች። ወይም ቀልበኝ ወይም ባል ሆነኝ ፍታኝ እምቢ ካለ ቅርብ ያለው ጃሊያ ወይም ቃዲ ወይም ደግሞ ፈራጅ እዛ ትሄዳለች። ምንድን ነው የሚያደርገው? እሱ በእስልምና ሕግ መጠን ያስጠራዋል። ይህች ሚስት ነ? አዎ። ባልና ሚስት ናችሁ? አዎ። ጠይብ አንተ ባል ለሚስቱ የሚያደርገው ነገር አላደረክም። ትፈልጋታለህ? አዎ። እንግዲህ ከእሷ ጋር ኑር፣ ቀልባት፣ ባልም ሆኗል። አልፈልግም ካለ ቀጥታ ቃዲው ኒካሁ ያወርዳል። በዚህ የተፈታች 1/10 1/100 አይሆኑም ሴቶቹ። ስለዚህ አዲስ አበባ የሚቀመጥበት በስምምነት ከሆናችሁ እህቴ፣ ይህ ያንቺ እንትን ነው። ላ አፈንግጦ አልፈልግሽም ካለ ግን እስከ 6 ወር ጠብቂና ቃድ ቤት ሄደሽ ፍቺውን ልታገኝ ትችያለሽ። ማይክ ፍሪ። ኦኬ፣ የእኔ ተራ ነው። አወርደው ነው ኡስታዝ። ኡስታዝ፣ የእኔ ጥያቄ ሰላት ላይ መጀመሪያ ሰገርኩ 1 ረክዓ፣ ከዛ 2ኛ ረክዓ ላይ አልፋቲሓ የመጀመሪያ መቅራት አለመቅራት ተጠራጠርኩኝ እና በስጁድ ይተካል ወይስ ሰላቱን አቁሜ እንደገና መጀመር አለብኝ? ኢንሻአላህ ገብቶት እንዲሆን። ሰላም አለይኩም። አይክፍሪ። እሺ፣ ገብቶኛል ጥያቄው። 1ኛ ረክዓ ሙሉ ሰገድሽ እና በ2ኛ ረክዓ ሱረት አልፋቲሓ ቀራሽ አልቀረሽም ተጠራጠረሽ አይደለም? እሺ፣ ማንኛውም ሩክን ከነዚህ 14 የሰላት ሩክኖች አንድ ሩክን አደረግኩት አላደረግኩም ብለሽ ከተጠራጠረሽ ካንስል አድርጊው ረክዓው። ለምሳሌ በሁለተኛው ረክዓ በቃ ካለፈ በኋላ ሱረት አልፋቲሓ እኮ አልቀራሁም ቀርቼ ይሆን ምናምን ካለሽ ሁለተኛ ረክዓ ካንስል አድርጊው። ስለዚህ ዙሁር የምትሰግዲ ከሆነ ምንድን ነው 4 ረክዓ ከማለት 3 ረክዓ ብቻ ነው የሰገድኩ በይ። ምክንያቱም ሁለተኛው ረክዓ አጉል ነው፣ ያኔ ፈርሰዋል የለም። አሁን ምን ታመጫለሽ? አምስተኛ ረካዓ ታመጫለሽና ላንቺ አራት ናቸው ግን በቅርጹ ስናየው ግን አምስተኛ ታመጫለሽ ከዛ በኋላ ማን ነው ያስረሳሽ ብለን ጠይቅና ሸይጣን አይደለም ሸይጣን ምን ይጣላል ስጁድ ነው የሚጣላው ሁለት ስጁድ ስጁድ ሳሁ ታርጋለሽ ላኪን ያ ረኩን ካላመጣሽ ሁለት ስጁድ ሳሁ አይጸግንም አይጠግንም አበደን ለሩክኑ አይጠግንም ለሱና ነው ሱና ከተወሰው በሁለት ስጁድ ሳሁ ሊጠገን ይችላል ሩክኑ ከተወር ግን ከተረሳ ግን ሩክኑ ካልመጣ ያኔ እንት ስለማይጸገን አንቺ ሩክኑ ታመጫለሽ እንዴት ታመጫለሽ ረክዓው ራሱ እንደፈረሰ አስብና አምስተኛው ረክዓ ታመጫለሽ ለምሳሌ አንድ ሰው 3 ረክዓ ነው የሰገድኩ አራት ይላል ቀጣ احسبه بالاقل 3 ነው የሰገድኩ ብለ አራተኛ አምጣ ማይክ ፍሪ السلام عليكم ورحمه الله አንተ ባለ ሰይዲ እንደከነስተው የውም الجمعه خطبه ገብርት ተፈልዶ شكرا السلام عليكم እሺ አንዲት ሴት ለሴቶች يوم الجمعه صلاه الجمعه يسجدوا خطبه لترك تشላለች ወይ በመጀመሪያ صلاه الجمعه لم يفرض للنساء لم يشرع صلاه الجمعه للنساء بل صلاه الجمعه خاص بالرجال نا صلاه الجمعه لوندوش نو لسيتوش አይደለም ግን ወንዶቹን ተከትላ صلاه الجمعه بتسجد ምንም አይደለም ሴቶቹ ግን ተሰብስበው የራሳቸው صلاة الجمعة على المسجد هيتشلو نعم ما يكفري الله الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته أستاذ جرسون علو يعني ترانو علو يا جماعة مرسطوا بذو يقدم جزاكم الله خير بذو سفين برمانوس ومانا السلطين وليس انقداد بهون مكان يعني انقداد مكبه يا دمو وكما نتربت جزاكم الله خير جزاك الله أستاذاتين الله يجمر الله الله يبني النافية وستوت يسمعون من التقل سووش الله رقن تلقون أقل ጠይቀነው ተረድተን በልባችን ይዘን የምናውል ሰዎች አላህ አርገን ትልቁ ነገር ተጠቃሚ ሰዎች አላህ አርገን ኢንሻአላህ ኡስታዝ የነ ጥያቄ እንኳን በሰላምታ በተመለከተ ነው ያው እኔ ማጋባት አጂ ነብይ የሆነችው አይነ ገና ካላገባት ሴቶች ወይ ዘመድ ይሁን ብዙ ጊዜ በሰላምታ ላይ ነው እና መንገድ ላይም ብዙ ጊዜ እንገናኛለን ያው ዘመድ ይሆናል ጎረቤት ይሆናሉ ማንኛውም ያው ሀጂ ነብያናት እና እንዴት ነው የሰላምታ አይነቱ ኢንሻአላህ በዚህ ላይ ወይስ ኮስተር ይያለች ማለፍ አለበት ወይስ ነብያችን እንዳሉት እንግዲህ ያው ፈገግታ አንዱ ሰደቃ ነው ፈገግ ብላ ማለፍ አለበት ወይስ እንዴት ነው በዚህ ላይ ብዙ ጊዜ እንደው ዘመዶቹ ብዙ ጊዜ እኛ ገምቱ ሰዎች አጠገባቸው ሙሴ እንደው አጠገባችን ሆነው እንኳን ማልፈዋሉ እና ይሄ ነገር እንዴት ነው ዝም ብላ ሰላም አለይኩም ኮስተር ብላ ማለት ይያለች ማለፍ አለበት ወይስ እንዴት ነው እዚህ ላይ እሺ ኢንሻአላህ ትንሽ መብራሪያ አድርጉልኝ እንደው እኔ ብዙ ጊዜ የተበሳጨውበት ቀን አለና ዘመዴ ያለች ምን ትንሽ ፈገግ እንኳን አትልም ያጠገበውን አጠገባም እጃው እንኳን ሰላም አላልኳት ይያልኩ እንትን ይላሉ በዚህ ላይ ዲናችን ምን ይላል ጀዛኩሙላሁ ኸይር ኡስታዝ ሰላሙ አለይኩም ወራህመቱላሂ ወበረካቱ ማይክ ፍሪ አይዞ አውል ዳዕዋ አትበሳጭ አትቆጣ ያው ነው ሸርዑ አሁን ካወቅክ በኋላ በሸርዑ ብትሄድ በረካ ነው መጀመሪያ ሰላም ወንድ ለወንድ ሰላም የሚለው ሰው ሱና ነው سلام ياله سو مملس دمو والسلام عليكم ورحمه الله وبركاته دمو واجب نو تمام مجمرو سنه نو كتبالك كن مملسو فرض نو واجب نو كالملسك يعني انت آثم يعني بعد ونجت هناله يي عند نو ثانيا نجر سيت دمصو عورا نو ادلم بمسرته دمصو عورا ادلم عورا مي هونو على قباب ستناقر كمسمر وقتا يعني يالتفلقونا يماسفلقنقر ستناقر نو بسلام رقد علماء شمنالو وقتات كهوني مارك كهوني ويمتنش أدببس كهوني ميات تراترنا ميان قباب قبنقر كهوني أتبل سلام بتلهم أتمل سلات السوام سلام مالتي اللباتم نورمال كهوني قن لك السلام عليكم ورحمة الله ثلاثة الله وعليكم السلام ورحمة الله ثلاثة سؤال مو بأدب السلام عليكم ورحمة الله واندمي إقالي اندزي فلق لهم يتشالال لكن السؤال أنت السلام عليكم ستلات بتوسن الدمس إنا بتوسن يعني غنج يمتملس كوني لا انت دمو اسوا السلام عليكم ستله تنش ادب يقدلو نجر يمتملس كوني سلام على مراتوان ويمرتو مكنياتهم عندنيام كان سلام تلالشنا اشي سلام عليكم تلاله ولتنيا جن عندما نش تشمر الله سوستنيا دمو منو تفاش تشمر الله أراتنيا دمو اندي منو ሰላይሽ እኮ ብዙ እኮ ነው እኮ ናፈክሽን እኮ ትጨምራለህ የኔን ነገር ስለሚከሰት ወጣት ለወጣት ሰላም ባይባባሉ የተመረጠ ነው አደብ ከሌለው ማለት ነው ስለዚህ ይሄን መስላል ልጅቷ በአደብና በሃያ ከሆነ በጣም ትመሰገናለች ላንተም ጥሩ አይደለም ላንተም ከፊትና ነው ያራቀች እና እንትን ካለው ፊትና ከሌለው ግን ድምጽዋ አውራ አይደለም ሰላም ለማለት ይቻላል በተለይ ትላልቅ ሴቶች ከሆኑ ሰላም ትላቸዋለህ ሰላም ይመልሳሉ ምንም አይደለም ና ማይክ ፍሪ ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ይሰማል ያ ጀማ ኦኬ ይሰማ ማሻአላ ኦኬ ያሲን እጅን አውርደው የሱ ጥያቄንም ጠይቀው ጥያቄው ምንድነው የሚለው ኡስታዝ ወንድሜ የሚለው ምንድነው እኔ የልብስ ሱቅ አለኝ ነገር ግን አጋጣሚ አብሮኝ የሚሰራው ጓደኛዬ የመስቀል ስል ያለበት ገስቶ አመጣ እና በኔ ላይ መሸጡ حرام ነው ወይ ይላል ደግሞ አለው የሱቅ የልብሱ ቃለኝና አንድ ጓደኛዬ አብሮኝ የሚሰራ ጓደኛዬ የመስቀል ስል ያለበት ልብስ ገስቶ አመጣ እና በኔ ላይ መሸጡ حرام ነው ወይ ይላል ኢንሻአላህ ማይክ ፍሪ ሰላሙ አለይኩም ወበረካቱ نعم የዚህ አይነት ነገር حرام ነው ማለት ያስደፍርም حلال ነው ማለትም አያስደፍርም ወንድሞች መጀመሪያ መስቀሉ የተሰራው በዛ ልብስ ሆኖ ተብሎ ለሃይማኖት ሃይማኖትን ለማክበር ተብሎ ከተሰራ ይህ ሌላ ጉዳይ ነው የሚመረጠው አለመሸጡ አለመግዛቱ ነው ምክንያቱም ከሃይማኖቱ ጋር የተያያዘ ነገር ስለሆነ ላኪን አንዳንድ አለ ልብስ በቃ እንደዚህ ዴኮሬሽን ሲያደርጉ እንደ እድል ሆኖ መስቀል የሚመስል ነገር አለበት እዚህ ላይ አተኩረን ማየት የለብንም አንዳንድ ሰዎች سبحان الله ينسى متشاچوالو يماي سجدو سوت اندي يي بر اكو مسقال አለበት اباك برون لقاقو اندي افرسو يلالو كذا انت سنت امتنا يهو برو مسقال اندالو اتاقم جن سويو اتكرو اينا يكو مسقال يمسلال يلحال سويو اكو يسجدم بذا لاي جن مسلم يهونال سلازي مندنو لمثالي الله عندند انتن لبس الله مسقال هونو بلو يتسرابت ክርስቲያን ብቻ የሚለብሱት አለ እዚህ ላይ መልበሱም መሸጡም መግዛቱም حرام ይሆናል ولكن እንደድል ሆኖ ከልብሱ ያኒ ተደባልቆ የመጣ የመስቀል ስዕል ከሆነ ግን ያኒ ከፈለክ አትግዛው ግን حرام ነው ለማለት አያስደፍርም ወንድሞች نعم ማይክ ፍሪ السلام عليكم ورحمه الله وبركاته بسم الله الرحمن الرحيم يعني تياكي አንድ ሁለት ጓደኛሞች ሲቲዋ ሙስሊም ቦይፍሬንዷ ነን ሙስሊም ነው ከትክት ቆይታ አብረው ቆይተው ሰውየው ይሰልማል አላሁ አለም ዲኑ አንብቦ ተረድቶት ይሁን በሌላ ብቻ እስልምና ተቀበለ እነዚህ ሰዎች አብረው ለመቀጠል ሲፈልጉ ምንድነው የሚደረገው ምንድነው የሚደረገው የሚለው ኒካሁን አስመልክቶ ኢንሻአላህ እሱ ሸሃዳ ከተቀበለ በኋላ አሰላሙ አለይኩም ወራህመቱላሂ ወበረካቱ አንደኛው ያስደስታል አንደኛው ያሳዝናል በሐራም መቆየታቸው ያሳዝናል ወደ እስልምና መግባቱ ያስደስታል ግን ቀጣዩ ህይወታቸው ምን ይሁን የሚለው ከሼኻችን እንሰማለን ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ نعم بارك الله فيك اخي في الله انت እንኳን በድርዝርዝር ብትመልሰው ታሳርፈኝ ነበር ደስ ይለኝ ነበር ላኪን ወዲኔ ከጣልከው እንግዲህ እኔ ለመመለስ ሞክራለሁ ጥያቄው 3 ፋይል ያዘ ነው አንድ ፋይሎቹ 3ቱ አንድ ባንድ እናያቸው አንደኛው ፋይል አኺፊላህ እንዳለው በጣም ያሳዝናል በዚና መኖራቸው አላህ ይገፍርላቸው ሁለተኛ ተውባ ካሉ አላሁ ገፉሩን ረሂም በስ ሁለተኛ ተውባ ማለት አለባቸው እና ይሄ ፋይል በጣም ያሳዝናል ግን በህይወታቸው እስካሉ ድረስ የመግፊራ ጉዳይ እነሱ ሊከፍቱትና ሊዘጉት ይችላሉ ይህን ፋይል በዚህ እንዝጋው ሁለተኛ ፋይል ደግሞ ምንድነው ምለው እሱ ራሱ እስልምናን ተረድቶ መርቅኖ ደስ ብሎት ካሰለመ ሀኒአን ለሁ ወላሂ በጣም ኮንግራቱሌሽን እንለዋለን። እንዳንተ በጣም ያብዛልን። ግን እንደምለው ሃይማኖትን አንብበው ተረድቶ ከልብ ለሷ ሳይሆን ለቤተሰቦቿ ሳይሆን ከልብ ካሰለመ هذا يفرح جدا زناك درقوم هلو الله لغفر لتنا ليش يغفر لتال يسو مغفرة يترقى قطعنا كسلمة كسواقا سوست أمت بزنا يميا درقوين ببرا ونجل مدمس سنة الله عفو دالو يترقى قطعنا لمن الإسلام يجب ما قبله نبيات شمنالو سوست ألو يعني كبفيت ينبرو ونجلوش ثلاث ارغو يميكفرو من دناتشو الحج المبرور والتوبة والإسلام سلازي كاسلمي تقلال لا ونجلو لك اهون دا تولد هتسان اندازي هونو دا سلمنا يكربال سلازي يهجن بشرط يتحساس سرنو كسوات مكاكرو من اللبات هزبكو يسدبنو كريستيان اقبوتو يتبالكونين ልጆ አባቴና ተም ደስ አላላቸው እና ምን አለበት ብታሰልም ከተባለ ግን ለትና ቀን ለዓና ነው የሚወርደው ንያው صحيح ካልሆነ ወነት ልንገራችሁ ወንድሞች ይሄ ሁለተኛ ፋይል ነው እና within bracket አንድ ምሳሌ ልስጣችሁ ممكن 3 4 ጊዜ ነግራችሁ ይሆናል ያልሰሙታሉ እዚ ሪያድ ከተማ አንዱ ክርስቲያን ነው ኢትዮጵያዊ ነው እና አሰለመ ብለው ግብዣ አደረጉና እኔ አላወኩም እና ሸክ ኢብራሂም ይጣራ ተብሎ ሄድኩና እራት ግብዣ ነበር በላን ጠጣን ብዙ ሰው ነበር ከዛው ታኒ ቫይስ ፕሬዚደንት ነው ከዛ ሰለመ ብሎ ግብዣ በላን ጠጣን እኔ ምሽቱን በሙሉ እሱ ስመለከት ቆየሁ አነጋገሩ አካሄዱ ምናምኑ እንደዚህ ከዛ መጨረሻ ምናልኩት ወንድሜ አልኩት አትፈቅድልኝም 5 ደቂቃ ብቻ እኔና አንተ እዛ ቁጭ እንድንል እሺ አለኝና ሄድኩና ለብቻዬ አንድ ክፍል ገዘጋሁና ስማ አልኩት አሁን ያሰለምከው አንተ ለአላህ ነው ወይስ አንድ ያዱንያ ጥቅም አለ አልኩት ላላ ምንም የለኝም እኔ ለአላህ ነኝ አነበብክ አው ተረዳህ አው እነት ነው አልኩት እኔ አንድ አያ ከቁርአን ልቀራልህ አልኩት ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يخادعون الله والذين آمنوا وما يخدعون الا انفسهم انفسهم وما يشعرون في قلوبهم مرض فزادهم الله مرض ينقرهولت ان انت اهون يهل سو ينچبچبه يعني ما شاء الله مبروك يميله ونتنيا الله نفلق يا سلمك نو يمسلو اندزي اندي هون دمو تسفا درغالو قلت لكن انت انين بل بعالم يالو اسلاموش بمولو لتكدات تشلالها قلت الله ان لمكدات كنا يتشال الله يلبه يايناونا نا لا الدنيا تقبلها كسلمك جن مطفونو اهونم بيهون لا الله ادلم لا الدنيا تقبلن بتلني انقبلهم بسلمنا عللهم نيهنا استكاكله غبا نو مله منم نغير يمله نغير يلم بيي ساتقبلت ساتبقى سيتشانبت سيتشانبت بزي بهولت راسو غون لاب بلاب هو نسويو لا انت تقبلنا والكوت ባስጨንቀህ ባስጨንቀህ ጥቅሙን አንተ ነው አልኩት መጨረሻ ምን አለኝ ሼክ አሉኝ بس ሌላ ሰው እንዳይናገሩ ቃል ግቡልኝ አናገርም አልኩት ምንድን ነው አልኩት አንዲት አለውያ አለውያም ትባለው አደሬ አፈቀርኩ አለኝ አዲስ አበባ በጣም ተዋደናል ሁለት አመት አብረን ነው የቆየነው ልክ እንደ እንትን ትወደኛለሽ ወዳታለሁና አሁን ገንዘብ ለመያዝ ነው ሳውዲ አረቢያ የመጣሁ እንጂ እዛ ጥሩ ስራ ነበረኝ ገንዘብ ይዤ ሄጄ እሷን ለማግባት ምፈልገውና በጣም ወዳታለሁ አለኝ طيب ከዛ አሁን በቃ ገንዘብ ይዣለሁ ጥሩ ገንዘብ ያሽኩና ወደ ኢትዮጵያ ለምሄስ ፈልግ አንተ ካላሰለምክ አባቴና እናቴ አይቀበሉህም ስላልኩት ስላለችን በዛ ነው ያሰለምኩት አለኝ سبحان الله እንደዚህ ነው الحمد لله ወነ ተናገርካልኩ አሁን ካንተ ምፈልገው ምንድነው يعني ልጅቷን አታግባልኩት አሁን ቆይ ትንሽ አንተ ለአላህ ብለ እስልምናውን ተቀበልና ትንሽ ተራመድ አልኩት የውላችሁ በስንት ችግር ነው ያወጣው ሐቁ أهون دمو يهين أخيف الله يتأيق أول ندماتشن يا سلمو لا الله كوني عندي هم كان يسوي بالتال كان تم يسوي بالتال رأتوا إن إنيا بزو ونجرش مزجبا على السو ونجر اللو يه ولا تنيا وفايلناو سلزي لسوابلو كسلمة كنتناو إلى اللو سوستنيا وفايل نتفت سوستنيا وفايل أنتي هتي يتتأرى إسلام علمي وملابة إسلام منم أين تبت تشنو السنة من تاقبي ولتاتشون بلا بنت يتواوق أتشو بزينا يتواوق أتشو نعم يعني المذنب إذا استغفر يعني كأنه لم يعني ذنب دليلو نو لكن إني من دنهم يستمع منش يسويو لانش بلون دا سلم اللي هون الشلال كذا بحالا تقابتاتشو لبنتاتشو ساتاقوارتو للا girlfriend يزو بكاداشم وللا بللا دمو للا بشتا بيامت قالش إن هلو تتقاللو يسعد دا سو تاتونو السنو متاقبي يتياك إلى السوانو شي كذا بحالا السوات ملسالش لرا سوات ملسالش أهون سوستم فايل كتش الرسم بحالا أراتن يو فردنا حكم نسات قالن حكم من إلال بمجمرة درجة هلتم عقد لمارك تفلق هلتم توبة مالتا لباتشو لا درقوت زينة لا درقوت هقوت إهانو قنيت توبة بأمستو بسدستو شرطوش متساسة لباتشو الملسن بلو مقرط لباتشو يا إمي درقوت زينة وداونو بكا مقرط لباتشو مقنانجت لباتشو فيتوا ما يتلباتم اسكم يا قبات درس هلتن يا مملس لباتشوهم ملايات اللباتشو دمو لسوست ور ويم لسوست طهارة بهودوا من دالي اندي التاوك ملايات اللباتشو سلزي كتلا يأيو لسوست ور عند توبا كالو توبا نصوحة يعني ترو توبا كذابو هالا كباتوات ايكو بولي امرنا بمهرنا بهولة مسكرارغو يهن هلو يتناقر كتنقري وانناو نقرو لا الله بلوك سلمه لسوا سايحون نا إهن عين الشرطو شارقو ليا قباتي تشلال سكزي الله ساوك عن إهنو ما يكفر إلى أخي في الله السلام عليكم ورحمة الله وبركاته أحسن الله إليكم وجزاكم الله خير الجزاء شيخاتنا الله خير جزاكم يكفلاتشو والله حقيقة في ميزان حسناتكم يوم القيامة يلتبكوتك الله سبحانه وتعالى كف يالنا كبد يال ميزان الله يسكمت الله والله رجم ساعتنا وبتياك إنا ملسم بما استمارم يازناتشو على أي حال نيام السبلن يعني إنا واندمي جند الله هلتاتشن هنا النو تنشوي تادرقن نبرا وي تادرقن ከቁርአንም ከባይብልም እየመለስንለት አይኔ እኮ ክርስቲናን የተውኩት አሁን አይደለም 10ኛ እና 9ኛ መንገድ ያስተማራችሁ ያለ ጀምሬ ከታተላችሁ ነበር ከዛ ጊዜ ጀምሬ ነው የተውኩት ግን አንዳንድ ያልተዋጡልኛሉ እነሱ መጠየቅ ፈልጋሉ አለ ጠየቀ አላህ ይፈቀደልን ይሄል መለሰን ኢንሻአላህ الله سبحانه وتعالى يقبلوا الله كتن يوم يوفقن كما لسن بوهالا مجرشا لاي اني جن سلمي يسم مسلم مهون الفلقم عند النجر سيز تككلن يو طبق ادرجي مياز نو مفلقونا انديت ادرجي نو اسلمنا يي براكتس ما ادرج مچلو مسجد ساهون جبچي من ما لاوق من ما لاله ما لسو ينيا جديتا نو انجي انت جديتا ايدلم ሰዓታችን መስዋዕት አድርገን ያሉ እስክትችል ድረስ እኛው እናስተምራለን ብለን ባጋጣሚ ደግሞ የኔ ጎረቤትም ነበርና በተለይ ከኔ ጋር በጣም ጎረቤት ስለሆን በግር ተጉዘህ እዚቹ ጋር ንቀጣዩ አፓርትመንት ነው ምን ገናኘው ብዬ እንትናለን አልহামዱሊላህ ግን ብዙ እየጎዳን ያለው አንዳንድ متمسكات ያልሆኑ እህቶቻችን ናቸው እኔ እያፈላለኩኝ ነበር ካሁን በፊትም እዚህ ያለሁበት ስቴት ብቻ ሳይሆን ሌሎች ስቴቶችስ ምን ያጋጥማል ብዬ። እንዲያውም አንዳንዶቹ ከነን ሙስሊሞች ያረገዙ እንዳሉ ሁሉ ተነግሮኝ፣ እንዲያው ሱብሃንአላህ አልከሪም እርግዝና ብዙ ነገር ያስከትላል። በዛ መሞት አላህን እያመፁ አላህን በአላህ ላይ ብዙ ነገር እያደረጉ ወደ አላህ መሄድ ሱብሃንአላህ ብዙ ደንጀረስ የሆነ ቦታ፣ ተውባ ከፍተኛ ተውባ የሚያስፈልገው ሰዓት ነውና ብዬ ደውዬ ሁኔታው ሳጣራ፣ በመጀመሪያ ደረጃ የኔ ቴሌፎን እንዴት አገኘኸው? መቼም ከልብ ካንጀት ካለቀሱ እንባይ ገድም የሚባል አለና ሰው ተፈልጎ የት ይጠፋል ብለሽ ነው ብዬ ለማግባባት ብሞክርም፣ ኖ የሰጠህ ሰው ንገረኛል። አረ እሱ አይደለም ዋናው ጉዳዩ፣ ላ ማን እንደሰጠህ ካልነገርከኝ ላናገርህ አልፈልግም ብላ ጆሮዬ ላይ ዘጋችው። አላየ ሐል የነሱ ወደ እስልምና መምጣት ሳይሆን ብዙ የሚያስጨንቀው እነሱ ራሳቸው እህቶቻችንም ያሉበት አህዋል ላይ ነው። አንድ ሐራም የሰራ ሰው አላህን መፍራቱና አላህን ማፈሩ ትተነዋል። ሰው ምን ይለኛል በሚል ከሰው ይራራቃሉ። እንዳንመካከርና መፍትሄ እንኳን እንዳናፈላልግ ከሰው መራቅን ያ ነው እያስቸገረን ያለው እንጂ በሱ በኩል በዛሂሩ እንደዚህ ቢያንስ ወደ አንድ ሰዓት ተወያይተናል። የተለያዩ ጥቅሶች እየተጠቃቀስን ተወያይተናል። አልሐምዱሊላህ መልስም ስንሰጠው ከፊቱ ይነበብ የነበረ የደስታ ፈገግታ ከልቡ ይመስላል። ወላሁ ያዕለሙ ቢሰራኢር ወኢና አላህ ወራ አልቀስድ። ይህ ነው የነበረው ሁኔታ። አላህ ስብሓነሁ ወተዓላ ያስተካክልልን፣ አላህ እሱም ያጥናው፣ እኛንም እስከ ዕለተ ሞታችን ድረስ በእስልምና በኢማን በሱነት ረሱልላህ ሰለላሁ ዐለይሂ ወሰለም አኑሮ በዛው ሙተን ከነቢያችን ጋር ዐለይሂ ሰላቱ ወሰላም ከእሳቸው ጥላ ስር ከላኢላህ ኢላላህ ሙሐመድ ረሱሉላህ ጥላ ስር ከሚሰበሰቡ ደጋግ ባሮች አድርገን አላህ በሚፈልገውና አላህ በሚወደው የውመል ቂያማም አላህን በሚያስደስት መልኩ ኑረው ከአላህ ጋር አላህም ተደስቶ እነሱም ተደስተው ከሚገናኙ ደጋግ አላህ ባሮች አድርገን። ወሀዛ ቢላሂ ተውፊቅ ወጀዛኩም አላህ ኸይረል ጀዛ ዐላ ሑስን እስትማዒኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።